ألم تر إلى الذين أوتوا نصيبا من الكتاب يشترون الضلالة ويريدون أن تضلوا السبيل والله أعلم بأعدائكم وكفى بالله وليا وكفى بالله نصيرا من الذين هادوا يحرفون الكلم عن مواضعه ويقولون سمعنا وعصينا واسمع غير مسمع وراعنا ليا بألسنتهم وطعنا في الدين ولو أنهم قالوا سمعنا وأطعنا واسمع وانظرنا لكان خيرا لهم وأقوم ولكن لعنهم الله بكفرهم فلا يؤمنون إلا قليلا يا أيها الذين أوتوا الكتاب آمنوا بما نزلنا مصدقا لما معكم من قبل أن نطمس وجوها فنردها على أدبارها أو نلعنهم كما لعنا أصحاب السبت وكان أمر الله مفعولا إن الله لا يغفر أن يشرك به ويغفر ما دون ذلك لمن يشاء ومن يشرك بالله فقد افترى إثما عظيما ألم تر إلى الذين يزكون أنفسهم بل الله يزكي من يشاء ولا يظلمون فتيلا صدق الله العظيم. እሺ اخي في الله በጣም አመሰግናለሁ ማይክ እንብያለህ መሰለኝ አይደለ ማይክ ከዳው መሰለኝ አንድ ሁለት አይቀሮ ነበር ማይክ ነው ከዳ اخي في الله የሰማህ ነው ሰማኛለህ اخي اخي في الله نو ما هيك ادلم على كل حال بتام انت نو بتام كونجو اني النجر بس لطيقو نني اخي في الله كشيخ عبد الرحمن الحذيفي ويم سو اباته نو ويم كان دما حصن نو يوطاچو ويم اناته كوبي ارغا نو يا محمد يا عبد الرحمن الحذيفي كوبي ارغا نو يولدچ مسلني انا اونتيرو حقيقه سبحان الله ትንሽ በመቅጠንና በመወፈር ብቻ ነው የሚለየው እንጂ እኔ በጣም ከመወዳቸው ቃሪዎች አብዱ ረህማን አልሁዘይፊ ነው በመንድነው መሰላቸው ወደው መጀመሪያ በድምጹ እንኳን ብዙ ሰዎች አሉ ከሱ የሚበልጡ ከሱ እንደሱም አሉ ላኪን እኔስ ካሁን ድረስ ተጅዊድ የሚባለው ነገር ልክ ያስቀመጠው እንደ አብዱ ረህማን አልሁዘይፊ እስካሁን ድረስ አላየሁም ተጅዊድ ቀልቀላ ነው تفخيم نو مندن نو ترقيق نو والله اقول لكم كأنه القرآن انزل على عبد الرحمن الحذيفي سيكاراكو نو انا تجويدو بتعام يعني مندن نو ملها قبل نو متسماو ونتينو تجويد لما ماري متفلقو يا ابن جمال يمي استمراتشو تماري ووش تجويدو بدن بندي رداتشو كفلقاتشو يا عبد الرحمن شي عبد الرحمن الحذيفي يسون كاسيت كوزستي عند كاسيتن بيهون بزو ما يسفلقم عند كاسيه مثلا أول كاسيه سورة البقرة سورة الفاتحة أو قصار السور كعما بفيتي اللو سور قزوتنا انديتا رقو اني ونيتنو قرارو لقرآن بيتشانو يتفترنو مثلو بتجويد بزو أقاننا هتبالوني سموتنا بوهالات مسكر اللاتشو أهون أخي في الله سيكارا تجويد يمتمارو بتكتاتلوت انديت نبار وندموش تجويدو قلقلاونو مندنو مدنو مد الطبيعي نو مد اللازم نو هلو بتقام تنيل سلازي قرآن بتجويد سما سيكارا بزيما بزيما رمو سيكارا وبتيا متقال حقيقة نعم الشي ودا تفسيرات شنهيدنا زاري ندالكواتشو قلب قال يعني ترقوم ستنو من نالفو مكنياتهم بزو انتني اللوم يهجنا دم بمسوسوش منامن يميه كراكر بزو سلالي اللو يعني تألك بلان عن هيدم يقول سبحانه وتعالى ألم ترى يعني ألم تعلم ألم تنظر ما لتنو أتاك أما أنت محمد وريوال درسهم انديت ألسمهم اندي ألم ترى بقرآن ستايو ينول يكاتتال ألسمهم وي أتاك أم وي ألدرسهم هنقر أليهم وي هنقر اندي ما لتنو ألم ترى إلى الذين أوتوا نصيبا أوتوا نصيبا الله سبحانه وتعالى قرآن يورد الله شو مالتنو ادلق نتوال نصيبا مالت يعني قرآن انتنو مصحف تورات يمبالو نقر بالنسون دي درس تلك ادل يقنيو تلك ادل كونو عند هزب نبي لكو يعني مصحف لكو استي ان ينتكتلو بلو نبيو جنة يجاشون دقابا بلو ملاكو كو بتقام تلك رحمة كونو نبيات شنسا سلم ودنيا ممتعتها شو تلك الدل هذا لم والله تلك لم يأكونه بكبيتشا نبيات شنسا سلم بايمتو كنا نعيش مثل البهائم والله والله لكن ده انسسا عند السنة الربر كبت من دنو كبت من الله شو مريا الله شو دستوري الله شو سلذي عند السنة يقول الحسن البصري لولا العلماء عليه لسرنا مثل بهائم لكن ده إنسان ده كابتن هيد نبر علماء إيه علماء كليلونو بل نبياتشن كليلوس راساتشو علماتشو ده إنسان يهونو نبر ولذلك نبياتش صلى الله عليه وسلم لنيا نور ناتشو لنيا برهان ناتشو النزا نبيوش دمو موسى لمسالي لبني إسرائيل عيسى لبني إسرائيل نور ناتشو يهن إدل تسطو سيابكو عليه ألم ترى إلى الذين أوتوا نصيبا من الكتاب يشترون الضلالة ويريدون أن تضلوا السبيل راسات شوت أفتو إن أنت يا مدينة سوش كذا قتلوا دمو كمدينة سوش قتلوا ميمتوس كيوم القيامة كيهودش تتنككو مكناتهم راسات شوت أفتو إن أنت اللي بات فاتي ميتور ترت ودر يلوم دمبر يلوم بقالتنا كان الناسي انانتي انسو يقبوا بجهنة من تقبونه ألم ترى إلى الذين أوتوا نصيبا من الكتاب تورات يمبالو تورات يميهل تلك مصحفي زو يشترون الضلالة تفاتي قزالو يعني لنقرات شوان دموج الزي لاي شيء محذوف نقرار لي محذوف مالت يعني سمويا تتكسي ولكن تقديره سمويا تتكسي زي هالي قن سمو بدبك هدو قن يتاوك أنا قرنو طيب اشتروا الضلالة يشترون الضلالة تفاتي قزارلو بمن بدولار بجوني استرليني بباوندنو بيورانو ببرنو بريالنو لا يهلن كان بيهون بتقام ترون ببر بغنزب بيهون لا اشتروا الضلالة بالهدى اشتروا الضلالة بالجنة اشتروا الضلالة بالعذاب ينو وانو ترو يهن نقر ستانبو اشتروا الضلالة بقرآن استاغنبو كتا اوكو مكناتون بليلا آياتوش سلتتكسو بمن جنة شتاو يوم القيامة راحة شتاو تفاتنا جهنب قزو يمي قرماتشو بقنزب بيقزو تدهنا نبر لا بقنزب القزوتم يشترون الضلالة يعني بالهدى ويريدون ان تضلوا انتم يا مسلمين ان انتم اللي تتأفون ومفلقوا نعم والله اعلم يهدم هل الله اقوال من دم يسروا من تنكلنا من كفات دم يسروا الله كل يهكال قن ان انت سلم ما تاكوت اقات لالاتشو ككافروچو ككدا انزا يميكدو الله يلم يميلو انزا بسلاسه يميامنو بعذر يميامنو يهودوچو كافروچو كريستياناچو بمولو تقلله كفار نو ميبالو ادلم ወደ እነዛ ለምንድነው ጠጋ ጠጋ የምትሉት የነቢያችን ሳሰለም ብርሃን ተታችሁ ወደዛ መሄዳችሁ ይላል والله اعلم باعدائكم والله اعلم باعدائكم እናንተ አታቋቸውምኮ የናንተ ጠላት አሁን ወንድሞች እዚ ላይን ጠንቀቅ ጠላት ሲል አላህ Subhanahu Wa Ta'ala ገንዘብ ዘርፎ የሚበላ አይደለም ወይም ደሞ አንተን በሰይፍ አርጎ የሚገድልህ አይደለም ወይም ደሞ ያኒ ቤት መጥቶ የሚዘርፍ አይደለም ይህ ጠላት አይባልም ጠላት ነው ላኪን ዝም ብሎ ልትመክተውም ትችላለህ እሱ ሰይፍ ይዞ ከመጣ በሰይፍ አርገህም ልትመታው ትችላለህ በተለይ በተለይ አንተ የበለጠ ኃይል ካለ ታጠቀዋለህ እንጂ እሱ ማለት አማተሉ ማረቱ አይደለም والله اعلم باعدائكم يعني اعداء العقيده اعداء الاسلام يعني قلت ታርጎ ጀሃነብ የሚያስገቧቸው እነሱ ናቸው ትክክለኛ ከፍተኛው አዳ የሚባሉ እነሱ ናቸው والله اعلم باعدائكم وكفى بالله وليا وكفى بالله نصيرا الله سبحانه وتعالى ودسو طغا كلاچكو يبقاچوال كوسو والله يبقاچوال ايبتغون العزه الى بلل ايات الله سبحانه وتعالى كبرنا ميفلغو نعم اذن العزه لله ولرسوله وللمؤمنين كبر كفلك بنزي سوس نو ميغنيو ليلا تاغنيم العزه كبر دل فت تلقنت يبلاينت كله كالله ميغنيو قتلو كنبياتش صلى الله عليه وسلم نو قتلو اسلام بمهون نو ولذلك كلنا مناقوا عليه سيدنا عمر بن الخطاب مندنا يالو نحن قوم لقد كنا نحن قوم اذلاء مندنو اذلاء ما تعقلاچ ودق زقاج وردتنيا يعني مندنو بقى اونتو كنا سيدنا عمر انزا فارساويان انا انزا روماويان ان قيصر ان فرس نمن يبالو አረቦች እንደ ዘላኖች ተምርና ውሃ በልተው እንትን የሚሉ ያልሰለጠኑ ፋራ ምናምን እንደዚህ አርጎ ነበር የሚያስቧቸው ያኒ የግመል ጎታች እንደዚህ ብለው ነበር የሚሰድቧቸው لكن اعزهم الله بايش بالاسلام قال عمر فان ابتغينا العزه من غير الاسلام اذلنا الله سبحانه وتعالى كما اذلهم اذا ازي يميلوا مندنو الله سبحانه وتعالى كفى ايش معنى كفى يبقاچوال كالله طغا كالاچو كقرانو كنبيو طغا كالاچو قال والله يفلغوني عالم حزب بيسبسب كفى ايش معنى كفى يبقاچوال كفى كفاني عندما معناتو حسبي الله ونعم الوكيل قال الله بقيه نو الله يبقانيال ودسو كتتغاهو منم نغر مينكاني نغر يلماتنو وكفى بالله وليا وكفى بالله نصيرا طيب من الذين هادوا النزي من الذين هادوا يهود مالتنو هادوا مالت يهودنو من الذين هادوا يحرفون الكلمه عن مواضعه عندن يهودوچ من يدرغالو اونتنياو قال امطتو طمزز يارغوتنا كذا ليله ترغم يوسدال مالتنو طمزز يادرغو يعني ترغمو ليله يسطو سون لوام ماونا بدي جمرالو ويم دمو انزا اسلاموچن لمادناغر وسوسه لمارق ويم انسون لمسدف كفلغو اسلاموچن لمسدف كفلغو المهم بي عينتونتن قالات يقيايرو لمثاله النبياچن من يلوت نبر السلام عليك الىلو السلام عليك نو ادلم انسوكن السلام السلام موت معناته نو كذا عند كان انداو متتو من السلام عليك يا محمد قالوت كذا ستن عائشه بشقت فقا سدبتشاچو اندزي عند نجر ملسش سوا معناته نو فقال مالك عائشه قالوت يا رسول الله اتسمع من دي السلام عليك كونو ميلو قالو انشي اتاقمجي اني كوملش يالهو لو عليك كو الكوتالي السلام عليك سيلن وعليك لانتي موت معناته نو السلام ياتشي لام لاموا دمسس ادرغواتنا السلام عليكم كمالت السلام عليكم بزو اندزي سرا يسرو نبر ولذلك من الذين هادوا يحرفون الكلمه من مواضعه ويقولون سمعنا وعصينا واسمع غير مسمعين سمعناك يعني اني سمتهن الباك يا محمد زنب لا تلفلف سمتنا هل الله لا يسمعك الى له ይረግማሉ الله جروهن يزغاو انا ندات سما يرغه بلو يناغرالو سمعنا نعم يقول سمعنا وعصينا سمتنا هل دمو كدنا هل يالكو نغر انكتلم كأنه يقول انا كافر بما جئت به كما قال عقبة بن ابي معيط وكما قال عبيد الله لا عتبة عتيبة عتيبة بن ابي لهب عتيبة بن ابي لهب نبي صلى الله عليه وسلم لجاتشو رقيا دروت نبر انا جنا بس التقابو من دزي انا نبي صلى الله عليه وسلم هونو ابو لهب من علاتشو ام كلثوم انا رقيا يا نبي صلى الله لا ابي لهب وندوش عبيد ان عتبانا عتبانا عتيبة يبالو يقباتشوال اندوش عتبانا عتيبة يبالو يا ابو لهب هلت لجوش وندوش مالتنو يا نبياتشن لجوش رقيا ان ام كلثوم اجفتو تدار ايزو نبر يعني نكاح اسرو دزيه نبر بجاهليانو مكناتهم ابي لهب اقوتاتشو نو لنبياتشن سلزي نبياتشن رسول سيونو مجمرا كفروا مانو መጀመሪያ ከፈረው ወይ መጀመሪያ ከከፈሩት አንዱ አቡልሃብ ነው ነገሩ አቡልሃብ ጀመረው አንተ መሐመድ ሄዶ ለልጆቻቸው ምናለው አንተ ዑተይባ አንተ ዑትባ እነዚህ ልጆች የመሐመድ ልጆች ካልፈታችሁ يعني የኔ ልጆች አይደላችሁም አለ እሺ እሺ ብሎ ሄዶ አማ ዑትባ ተአደብ مع النبي صلى الله عليه وسلم تأدب مالت أم كلثوم فتو زم عليه أما عتيبة يعني أدب أتا من على تشو أنت يا محمد علو نعم أنا كافر بما جئت به فتفل على في وجهي تف على تشو بنبياتشن في تشو تف على تشو ماتنو كذا بمتهبت رسالة إني من دنين كافر نين عليه سنت ونجلنا وندمجهولت ሶስተኛ ደግሞ ልጅህምን ጠልቅ ያለው አላቸው እነዚህ ሶስት ባደቂቃ በፊታቸው ላይ ጣለባቸው ነቢያችን እና ልጅህ ኡሙ ኩርቱም ፈትቻታለሁ ሁለተኛ ደግሞ በመጣው ሪሳላ ደግሞ ከፍር ያለው ሶስተኛ ደግሞ ቱፍ አላቸው ነቢያችን በቃ ልሸከሙት አልቻሉም ይሄ ነገር በጣም በሸቁ ተናደዱና والله العظيم ከፈለጉ እንደንጀራ ይበሉት ነበር ወንድሞች እዚህ ላይ የነቢያችን ድክመት የነቢያችን ስንፍነት እንዳይመስላችሁ በዚ ላይ በጣም ተጠንቀቁ ወነቴ ነው ነቢያችን ሰለላሁ ዐለይሂ ወሰለም ምንድነው ያሉት ኡቲቱ ቁወተ 40 ናቃ ይላሉ ያርባ ገመል የተሰጠሁት ሰው ነኝ ይላሉ ከፈለጉ ለዑተይባ እንደዚህ ተፍሲላቸው በእጃቸው አርጎ ርፍትትትት አርጎ በቃ እንደንትን ምን ልበላችሁ እንደንጀራ በቃ ፍትፍት አርጎ ይጥሉት ነበር ላኪን ላ ወደ አላህ ትንሽ ጠጋሉና اللهم سلط عليه كلبا من كلابك له كن ازاي انت وشوش يالتاوقو بچاكا يالو اوريوش بمولو كن السستي عند استونا عند باند ادرغه بقى قطالين يالو لك نو والله اقول لكم 100 تسافاريوش كمكه ود سوريا سيهدو ابو لهب دم ياقال ود يميابشقو نغركم ياساسبو ابو لهب كو ياقالي نغر نبياچين رسول مهناچو ياقال ነቢያችን ዱዓ ካደረጉ መሬት ላይ እንደማይወድቅ ያቃል እንዲያው ምንድነው ያለው ተሳፋሪዎቹ ሲሄዱ 100 ተሳፋሪዎች ናቸው ንግድ ይዘው ይሄዳሉ ከነዚህ 100 አንዱ ዑተይባ ነው አቡልሃብ ምን አላቸው ሰብስቦ አይሁንና ሳላቸው አይሁም شباب نعم የኔ ልጅ ከናንተ ይሄደ ነውና ተጠንቀቁለት ምንድነው አሉት መሐመድ ዱዓ አድርገዋል የመሐመድ ዱዓ እንደሚደርሰው እኔ 100 በ100 እንትን ነኝ ግን እስቲ ጠብቁት አሉት እንግዲህ የምታቀቀ ሆነ ለምትከፍራለህ ያ ابو لهب يا ملعون لعنه الله عليك الله لعنك بالقران ان من الاهلن انا هدي كذا بمنجد قماش منجد سيهدو تنيونا طوات صحاي ستوطا جنا صحاي موطات واي ያለ ማለት ነው من تكسته وندموچ تنيتو ያሉ 100 ሰዎች ናቸው تنيتو እቃቸው በሙሉ እቃዎች በሙሉ በመሐከል አስቀምጠው እነሱ አክብበው ተኙ ማለት ነው ለዑተይባ ያባቱ ሳያ ስላለ ለዑተይባ በዛ እቃ መሐከል በዛ ውስጥ አስገቡት ያኒ አውሬ መጥቶ እንዳይበላው ማለት ነው لكن أوريو متى عنده صحابي من إلال عنده أنتن كنزة تسافر وش نبرو أم بس أدلم عليه نبرم أدلم زهانم أدلم جمالم أدلم أيتنا ويمانك إنسان وله لمن ندزي هونو لأن النبي صلى الله عليه وسلم يقول سلط عليه كلبا من كلابك يعني تايتو يماك عند وشا هونو إنسان أو دكالتنا وعدو أدنا متعنا له إذا هلو ما شتت عليه سبحان الله العظيم تنجتو على النسو ملك تنيا كونو كالله تلو كوني متى أشتتنا أدلم يين أشتتال أدلم يين أشتتال أدلم بمجرشا منورا اللبت على مكنات تلو كوني متى كان يقال لاتشو تلوكوس لمتا كتا من أدرقه قفرو ودوست قبا أغنيو أشتتونا أغنيو بإجو كنو أدو سيرا سوش سيناقرو لك اندزي ساب بارغو أوتانا أسكومو أسكومو أندقزينو بإجو بتن نارغو سيت اتفسي ساتو بهولة تكفلو أدو إنا إزات توهيد خلاص رسالة ودرسي وشاو إنا رسالة ودرسينا هيدا مارتنو إن النبي صلى الله عليه وسلم يهنبروا على كل حال من دونه يعني إن ذي دمون ذي هالو من الذين هادوا يحرفون الكلم مجمرة على تشون يتمززوا ينقرالو عن مواضعه يتسطوا كالك أيرالو ويقولون سمعنا أرسمتنا هل أنت محمد لفلافي زنبلة لفلفال أنك أبلم كافروشنا بانتي سمعنا وعصينا واسمع دمو من السماء الله لا يسمعك يعني الله من السماء يدرقه ينهل له بنبياتش فيتي ورورال نعم نعم سنت صبر لا درقون للتوق ونبياتش سلزي يقول سمعنا وعصينا واسمع غير مسمع غير مسمع تمام وراعنا ليا بألسنتهم راعنا من روعا انتن اندسدب اينت كالنا وهي نقر سلزي كالاتاتشو يتمززو بتلايك على فيه تسادبونه لين ايش معنى لين تمزز يا درقونه لين مالت يعني اتممو مالتنا لمسالة بسورة المنافقين من الال يا عبد الله بن ابي بن سلول لنبياتشن كسدبات شبوها لا لسحابات شو كسدبات شبوها لا يعني قال لئن رجعنا إلى المدينة ليخرجن الأعز منها الأذل من أمبلو كتسادب بهلا أنه هدنا يا عبد الله لو بتقام بزونجلنا دركو أن لمن ود نبيات صلى الله عليه وسلم هده استغفر لربك لمن التلوم عليه كذب هلا من أرسو في تونت أمزز زرقنا أباكه توتو محمد دمو من زنبلو انت من أمبلو ياتشي انغتوت امزز ادرغات يعني لي عنقه صحابي من قالوا يا عبد الله لو والله ان الله سيخبرنا عن لي عنقك يهن انغتت امزز يدركو نغا تسامل لهالو الله قران اوردو يهچن نغر بقران تقسات لهالو والله تقسات الله سبحانه وتعالى من عليه واذا قيل لهم تعالوا الى رسول الله استغفر لكم لووا رؤوسهم ورأيتهم يسدون وهم مستكبرون لووا يعني أنقتن تمزز زرقو أرى الفلقم هدباك منهم يقفر لين دمو محمد باك زنبل عليه يعني كين أنقتن تمزز يا درقات الله بقرآن وردات مالتنو الزي دمو من الالو لين بألسنتهم يعني أنقتاشو تمزز يا انتنو كالاتو تمزز يا رقو يسدبالو وطعنا في الدين يعني انتنون ياتقالو دينون يسدبو دينون ياتقو نبياتشن يسدبو جن اسو اني كذا قتلو يالو ايا نو ميغرمني والله والله تسددبو تسد يعني تسدبو نبياتشن بزو بدلو يولاچو الله جروهن يزغاو لنبياتشن نو ميبالو يي قالاتوچو ادرغو وراعنا يعني زنبلو قالاتوچو انتن يقايرو يمسدبوا لنبياتين يميغرمن جن ملسو نو ملسو الله سبحانه وتعالى ودياونو كبرق ان انتنا امطتو لفجاچو كو يشل نبر من يزوال الله سبحانه وتعالى الله سبحانه وتعالى كو بسوره المدثر ذرني ومن خلقت وحيدا ارى محمد توين لبيتشاين توين سكي عبد انتنو الوليد بن المغيره ذرني ومن خلقت وحيدا اني بيتشاين يفتركوت بتشاون يفتركوت توين استودني تو الله سيبشك نون قدي سينادد الله سبحانه وتعالى ين كناية نوالو يعني توين عن سول مسألة سيبشك سينادد منه أنا توين توين باك راسون فرنك تعلو تلاله توين باك يعني قدلوا له عندما تل الله من إلال ذرني ومن خلقت وحيدا قدي الله كبرنته هن نجار أي قبل مجن تعبير نو يعني يعبر بما يعبره الناس إذن الزيد ممن إلال ومرسو يقر مال يهون هلو يمياس قطة إن كان الله إن ياس النسماء بتأم تقطتنال نبيات جنس يسدبو نبيات جنس يندزي سيقو أششو إن يام تقطتنال قلنا الله من ألا شوتاك قال له سبحان الله يقول ولو أنهم قالوا سمعنا وأطعنا واسمع وانظرنا لكان خيرا لهم كالله اندزي مرسي تاقن يال له سو سبحان الله سو يما يتشلو نكر الله سبحانه وتعالى انديدرو ينو اللو انتن يالو يتسرادبو منامن توقوتو شفلك لي عرقات شو كوشل نبر الله لكن يتلي هدونو يما كراشو عندقنا ولو أنهم قالوا سمعنا وأطعنا واسمع وانظرنا لكان خيرا لهم وأقوم لكن كزاكت لمالي ولكن لعنهم الله بكفرهم فلا يؤمنون إلا قليلا لكن من الدرج يا الله اللعنة وردباتشو يا الله نرقمات وردباتشو من ما رقاتشلو أي تشلو تواتشو يميشلو تنقر مسدب بيتشانو عند كافر كو يسدبال أهون وندموش إني لنقراتشو استي كمان نيوم كريستيان نو كافر نو كهادي نو ما نيوم ويم مبتدع مسلم هنا مبتدع على دلة إسلام نو كان تيسك داريس أمال جن بدعاء رجال عندنا بدعاء مكفرة عندنا بدعاء يعني النبي عشان يتأوث بدعاء رجال ست كراكراتشو النزي أهون هلو يتكسكواتشو والله بل زبتناك أسبلو رقابلو بمسرجة أي كراكرم أي إني بزوج زينة ما كركوت بزوج زينة سماه تقبابان إملاو نقر قباتشو عندموش عندامتو يفلقون كريستيان يفلقون كهادي يفلقون يهودي يفلقون إسلام هنا مبتدع أمتو تستي تكرا كربت مسرجة سليل لو قطة نو بكا مسدب قطة مسدب قطة نو بكا للا يلا شو مساريا نا مساريا للو من دنو ميارقو بكا زم بلو بفلقو راسا اللي فانا كتنو مشلو يمي فلقو النزي دمو شوفو الله سبحانه دبات شو سلزي لمن دنو النزي سيساد دبو الله كوي تشلال ودياونو اللي قلات شو تشلال لكن لا تلقو لعنا براسات شو لا يسلو ودك ياتش تنش ادميك الرات شو ينوروات استي كنوروات بخلاقن مش أرشا لعنا تشكم ودك أبري قبالو ينو ترقو من قدي نعم ولكن لعنهم الله بكفرهم فلا يؤمنون إلا قليلا واندموشن أهوتوش عند سو حق ستنقرو بمسرجة درقة يا اللهن عند النت يا اللهن منور يا اللهن توحيد كبدعة مراك عند اللبات كشركيات موتات عند اللبات قلت ستابك آب كاشوفي كافيزي ويم ألاوك ألسمهم كاري أتبشك مكنياتهم ሁለታችሁም ቀብር ስትገቡ አንተ ሐቅ ይዘህ ቀብር ስትገብራ ስትገባ እሱ ደሞ ለዓና ይዞ ነው የሚገባው መልእክቱ ያያው ይሄ ነው ገባችሁ እስቲ ነገል ጠይቃችሁ ወይም አሁን እንትኑ درسው ሲጨረስ ልጠይቃችሁ ወንድሞች ለምን እንደው አላህ Subhanahu Wa Ta'ala ለስለስ ብሎ የመለሰው ለስለስ ብሎ ቃል መለሰም ይሄን ይችላ ይሻላቸው ነበር እኮ ተሳስተዋል ላኪን ለዓና ይዘው ወደ ቀብር ይገባሉ ይላል يا أيها الذين أوتوا الكتاب التواتشوم إن أنت كتاب يا زاتشو إن أنت يهودوش إن أنت كريستيانوش إن أنت كني وردوا كتاب بإجاتشو يالي من نكاتشو إن أنت يا أيها الذين أوتوا الكتاب آمنوا بما نزلنا آمنوا عندنا كتاب توراتنا يا أيها الذين أوتوا الكتاب يعني تورات مالتنا إن أنت بإجاتشو تورات يالو سواتش آمنوا بما نزلنا بالقران لمن اتامنوا تاكلاچو قران مندنو مصدقا لما معكم قران بتنبتوكو تقلالا بتورات يالو دغمو يمناغركو نو سلا اخلاقو نو سلا سن سرعات نو سلا هيومانيتي نو سلا فتح نو سلا فلغاچوت نغر بالقران اكو عليه توراتن بتنبو قران بتنبوكو اندغنا سلا تورات اكو نو يمناغرو انتنو سلا تورات اونت مهونن تورات يا موسى مهونون تورات كالله ندور ردي أتعرتكونو من ناقروا القرآن لبنا تقرثوا ميلال آمنوا يا أيها الذين أوتوا الكتاب آمنوا بما نزلنا يعني قرآن مارثونو مصدقا لما معكم من قبل إن ننتبه إجاشي على تورات السني سلسوية فكسي ويم السؤون التنيا كتاب مهونون إيا مسكركونو طيب امنوا على تشو قبل أن نطمس وجوها فنردها على أدبارها والله كفل كويل الأندك أن راساتشو فيتاتشو ودى جربا يجربا قفاتشو ويمدمو انتناتشو يجربا راساتشو دمو ودى فيتامتتن يعني أند انسسا أورين دنا درقاتشو كون نتشلالين إلى الله سبحانه وتعالى نعم يقول من قبل أن نطمس وجوها فنردها على أدبارها أو نلعنهم كما لعنا أصحاب السبت وكان أمر الله مفعولا أصحاب السبت تاك ألاتشو إن الزا يتأمم سوتش ودى زنجرو الكياراتشو من الله سبحانه وتعالى لعناونا أوردو اندقنا ودى زنجرو كياراتشو بل فسام تقلتشو نبر امتساو سكوني اندن السكون نانتي ما تعجزوننا يا أهل الكتاب التشنفنمكو كفلككو اندزا ودى زنجرو لك اي راتشو كوشنا له إلال انا كزا يهن كالبو هلا ودى نيايمت انا يا أيها الذين آمنوا كوانا لالم قن يتاوك انا قرنو هلو إن الله لا يغفر أن يشرك به ويغفر ما دون ذلك لمن يشاء ومن يشرك بالله فقد افترى إن يعني فقد افترى إثما عظيما واحد من الصحابة يقول والله ما رأيت آية يعني فرح بها المؤمنون أكثر من هذه الآية هذه الآية فرح بها المؤمنون بشدة بكثير جدا بكناتهم الله القباء يفلقون وانجل يقباتش واندموش تلكم تنشم يمتل وانجل الله يغفرال إلا الشرك يمدنو توبا سايل يموت مالتنو كاني قال لاتشو لمسالي نبل إقالي زنام الكرم ربام الكرم من يالكرم نقري لهم هلو وانجل أرقو توبا سايل هيدي ويمدمو توبا بلوال باد الدنيا توبا كالي الله يقبلوال توبابلو ارغف فارغو متفون نغرن تتو ودي قطنيا منجد كتملسه الله يقبلوال كافرون بيهون كموتو بفيت كموتو بفيت مشركين بوهن كموتو بفيت توبا كالي الله يقبلوال باخيرا غن يلال يي باخيرا معناته باخيرا غن يفلقون وانجل الله كفلقه كونو يالو كودده كفلقه يغفران يشرك غن غرغن كوددم لغفر ايتشلم بل ايودم يغباشال اين ايا ان الله لا يغفر خلاص نفى سبحانه وتعالى نفى ايش معنى نفى اي هونم بلو ارغاغطوال قرصو يا هون امبوسيبل بانجليزنيا بتام يما يهون نجر معناته نو مندنو سو يفلقون وانجل ليغفر ايتشلال الله سبحانه وتعالى ولكن شرك كهونا جن قرصو أسبوا من دعوه لغفروا بلا أسبوا إن الله لا يغفر أن يشرك به ويغفر ما دون ذلك لمن يشاء نعم ومن يشرك بالله فقد افترى إثما عظيما تمنكتو يهن حديث أبا ذر بالتايوت يهن آية أهنا نبذكوت بدن بقلص هون يقلص الله شوال حديث من الله المسألة شو أن أبا ذر حدثه قال أتيت النبي صلى الله عليه وسلم وعليه ثوب أبيض وهو نبيا كن تنيتوال نج لبس لبسو تنيتوال أبو ذر متى الشيء انقري بيكتشرون تملكتو بدم أبو ذر متى ثم أتيته وقد استيقظ نبيا كن كنقلفاتشو برالنا تنسو فقال ما من عبد نبيا كن نميلوت ما من عبد قال لا إله إلا الله ثم مات على ذلك إلا دخل الجنة يعني لا إله إلا الله بلو شرك كلاس قبا أنت آتي متهر شرك لله ترو يعني هاي أرات قرات إن الوالم انتنو قولد እንትኑ ወርቅ ከሁሉ አይደለም አንድ አይደለም 24 ክራት አለ 21 አለ 18 አለ ሴቶቹ ከኔ በላይ ያውቃሉ 24 ማለት ፒር ጎልድ በኪሎ የሚሸጠው ነው በጣም ውድ ነው 21 ማለት ደግሞ እነዚህ ጌጣጌጥ የሚያርጉት ሴቶች ያኔ ውድ ውድ የሆነው ጌጣጌጥ እሱ ነው 18 ማለት ደግሞ ወርቅ ነው ግን በጣም ግዝቅተኛ እንትን ነው እዚህ ደግሞ ምን ይላል لا إله إلا الله بلو هاي أرات قرات منم أين الشرك سيسقبا ودا آخرا يهدي لالو دخل الجنة أبا ذر من عليه يقول أبو ذر يا رسول الله وإن سرق وإن زنا على تشو زنا بيادر قم بلي بنتم بالسمارة نابزو بسرق أم على تشو قال وإن زنا وإن سرق ألوت يعني الله يغفر لتال كفر لقى يغفر لتنا توحيد ايته يغفر له ثالثا ثلثنيا قال ابو ذر نغنا وان زنا وان سرق يا رسول الله تجرموا كرو بتام تعجبوا من يغرو يميطيقاتوا يالو ثلثنيا دمو منالوت وان زنا وان سرق قالوا ثلثنيا غزي ندغم وان زنا وان زنا وان سرق قالاتشو دمو نبياتين ازي لا غيري موجو قيروا هون اكشناتشو قيروا منالو وان زنا وان سرق وعلى رغم ان وان زنا وان سرق وان رقم انف ابادر اروت بافنچاو بيهون ابادر بايودم ابادر افنچاو بمريت لاي بياشو اندزي بياودقو الله يغفرال من معناتاچو نو يا ابادر ثلاث غزي وان زنا وان سرق الكج اوالكو اتسبا مندي افنچاه افنچاه بمريت لاي ودق بتطلو الله يغفرال اروت እንግዲህ ጠልተው ሳይሆን ያኒ አገላለጽ ነገር ነው وان زنا وان سرق وان رغم انف ابادر ابي ذر تمام ስለዚህ الله سبحانه وتعالى يغفر كل شيء لمن شاء ይቺን ነገር እንዳትረሷት እንግዲህ الله يغفرال بلوا شيخ ابراهيم خلاص زنا ادرك እንደገና መጠጣት እንደገና የሰው ገንዘብ ብላላ እንደዚህ አላልኩም እኔ لمن شاء سبحانه وتعالى انت من تقال الله كفلقاتشو عندنه عدل ما تاكم الله لفلق اللث قن يغفران دمو الله زنب لا يفلق مكو الله يمي قبه كهوننو الله بنقراتشن تسألاتشو الله ويسترع سلام تعلتنيا الله ما شاء الله ما شاء الله طيب إن الله دمو زنب لا يهكو مغفرة يقبوال أيلم لا ملك يا مسفري الله يا قال الله يغفر اللث አለ እሱ የሚያቆ ህክማ አለ طيب اذا ወንጀሎቻችን በሙሉ اللهم غفر لنا كان يغفر ال كموت كبحالام كفለገ يغفر ال شرك جن هيغفر لذلك استي لدغملاچو ባለፈው ሳምንት ያልኳችሁ حديث يقول النبي يقول سبحانه وتعالى في حديث القدسي يا ابن ادم ان اتيتني بقراب الارض خطايا تمام مريت ندفتف فرقه وانجلي زهب التمتقلين ولا تشرك بي شيئا قن شركي اللو تمام اتيتك بقراب الارض ايش مغفرة نا بمريت مريت مولته وانجلي زهب التمتق قن شركي اللو ليلا قن يفلقون وانجل بالتمتق اني دمو بمريت دفتف فارقه مغفرة يجينو مكاربه هلال بس شركي اللو نومي لو طيب كذا قتلوا الله سبحانه وتعالى من الهلال ألم ترى إلى الذين يزكون أنفسهم بل الله يزكي من يشاء هدهم مؤهن راسين ما موقس يهودش بزيت هاوكوناتشو إن الله فقير ونحن أغنياء إن ياكو هابتا موشنين الله قن دهانو إلى الله إن دقنا بقى جنة أي قبام إلا اليهود إلا اليهود والنصارى ندزي لالو يهودهم ندزي لالو تمام راسهن ما موقسكو أسفلقم الله يا موقسكو تموقسكو نجي راسهن ما موقس ما من يدر قال نا من الله سبحانه وتعالى ألم ترى إلى الذين يزكون أنفسهم بل الله يزكي من يشاء ولا يظلمون فتيلا ولا سولج تنانتنا يرلون قديه متى يهيشن نقرب تشأمر باتي تنانتنا درس دستلالج من دون اثناتنا درس الله سبحانه وتعالى لا يظلم انسان عدلم زي لا من شمربت ولا يظلمون فتيلا فتيل من معناته مسلاچو سبحان الله በቁርአን የተጠቀሱ ምሳሌዎች እኮ ጭንቅላት እኮ ነው የሚነኩ። አሁን አንተ ይህን ምሳሌ ወላሂ በጭንቅላትህ መጥቶ አያውቅም። ወላሂ ትብላለህ መሰለን እንደ ጉንዳን ብትሆንም እንደ ጠጠር ብትሆንም ጤፍ የምታህልም እንደዚህ ነው የምንለው እኛ። ላኪን ጤፍ ትልቅ ነው፣ ጉንዳን ትልቅ ነው፣ ስንዴ ትልቅ ነው። አላህ ምን አመጣ መሰላችሁ? ተምር፣ ተምር አይታችኋል? ተምር የደረቀ ተምር አለ አይደለም? ክፈቱት። ከፈታችሁ እሺ ፍሬ አለ አይደለም? ፍሬው አውጡት። ፍሬው እንደ ፈርጅ የሚመስል አለ። ፈርጅ ነው የሚባለው እሱ። ፈርጅ ፈርጅ የሴት ፈርጅ ታውቃላችሁ? እንደዚህ አይደለም? ቅርጹ እንደዚህ በቃ የተቀደደ አንድ ነገር ነው። ደግሞ ተምር ደግሞ እዩት። ተምር ቀዳዳ የሚሆን እንደዚህ አለ። ልክ እንዲያውም ስሙ ፈርጅ ይሉታል። ይህን ፈርጅ እዛ ላይ አንዲት ፈትል የምትመስል በእጅ የማትያዝ በጣም ደቃቅ የሆነችው እንትናለች። ታውቃታላችሁ ወንድሞች? ወይስ ተምር የላቸውም በአውሮፓ? ኧረ እኛማ ተምር እንደ ጤፍ ነው። ወላሂ እኔ እውነቴ ነው፣ በየቀኑ ተምር ካልበላሁ ራስ ምታት ነው የሚይዘኝ። ማርና ተምር ካልበላሁ በየቀኑ ሐቂቀተን እኔ በጣም በጣም እንትን ይለኛል። አንዳንድ ጊዜ ማሩ ምን አደርጋለሁ፣ አመጣና ተምር ጭፍልቅልቅ አድርጌ በዛ ማር አስገባዋለሁ። ይህን ነገር ስትጠጣ እንግዲህ ወንዶች ለብቻችሁ ስትሆኑ እነግራቸዋለሁ። እሺ ማርና ተምር ከበላችሁ ለብቻችሁ ስትሆኑ ብቻ ነው የሚነገረው፣ ከሴት ጋር አይነገርም። ምክንያቱም ጉድ ይፈላል ይህን ነገር ከነገርኳችሁ። እሺ አንድ ቀን አንዱ ምን አደረገ ታውቃለህ? ምን ይላል? ከአንድ ትልቅ አሚር ተጋብዘን አንድ የመኒ ነው እና ምን አለ ምንድን ነው የምትስቁት? እውነቴ ነው። ለብቻችሁ ነው። ከዛ ሴቶች እኔ ያጠፉኛል። አረ ይደሳታሉ። ምን ያጠፉኛል? ወላህ አልዓዚም ማር ከአዲስ አበባ ልኮ ነው የሚያመጡ። ይህን ነገር ከነገርኳችሁ ማር ከአዲስ አበባ እንዲያውም ፒውር ማር ብለው ከገጠር ነው የሚያመጡላችሁ። ይህን ነገር ከነገርኳችሁ ይህን ሰውየው ምን ይለኛል መሰለ? የመኒ ነው እና ስብሰባ ነበር ከየመኒ ኤምባሲ ና ከእንትኑ ባለስልጣኖች፣ የሳውዲ ስልጣኖች ስለ እንትኑ ስለ አገሩ መነጋገር እንደዚህ። አሁን ምግብ መጣ አለ። ምግቡ አሁን ምንድን ነው እነዚህ ትላልቅ ሰዎች ምንድን ነው የሚበሉ ምናምን ብዬ ስደነቅ፣ ለካ ምን አመጡ አለ፣ ያችን ፍየል ተቀቅላ እንደ ብሮስድ ሆና መጣች። ና አካባቢዋ ደግሞ ትንሽ ሩዝ ነበር፣ እንደገና ሰላጣ ምናምን ነበር። ግን እያንዳንዳችን አለ እያንዳንዳችን አንዳንድ ሳህን ማር አቀረቡልን አለ። ከዛ ምን አልኩት፣ እሬ የተጠበሰ ስጋ ከማር ጋር ምን አገባው አልኩት። ምን ግንኙነት አለው እነዚህ ሁለቱም አልኩት። እስቲ ልከተል ነኝ አለ። እሺ ብዬ ስከተል ለካ ያ ትልቁ አሚሩ ምን ያደርጋል፣ ትንሽ ከስጋው ቆረጥ አድርገና እዛ ማር ላይ ክትት ታደረገዋለ። በእንትኑ ነው ፕሮክ ፋርኬታ እንደዚህ ማንኪያ። ከዛ አወጣውና ያኒ ወለላው እንትን እያለ ስጋው በማር ላይ የተጨፋለቀ እንደዚህ በላሁ አለ። አንድ ብዬ ከሱ ጋር በላሁ አለ። እከታተለዋለሁ አለ። ሰባት ነው ስምንት ጊዜ ያኒ ስጋውን እያመጣ በማር እንትን እያጠለቀ እንትን ይበላል። በላሁ አለ። አስር ጊዜ ነው ምናምን በላሁ አለ። ወላሂ አለ በዛው ማታ እቤት ስሄድ ሚስቴ ሸሸች ከኔ አለ። ወላህ ወላህ እንደዚህ ነው ግን ሸሸች። በቃ እንደ እብድ ሆንኩ። በምንድነው ያውቁ? ሁለት ጆሮዬ ወደ ላይ ሄዱ። በቃ በቃ አልሰማም አለ። ሁለት ጆሮዬ ወደ ላይ በቃ። ምን ነው ሚስቴ? ሱብሃንአላህ። ምንድነው ዛሬ ምንድነው ያውቁ አለ። ነይ በስ ፈልግሻለሁ። ነይ ነይ ነይ እየደጋገመ እየደጋገመ ከዛ ረሸሸች ከኔና እናቴ ያለች ከኛ ወደ እናቴ ሄዳ ጠጋ ብላለች። እናቴ ትሰድበኛለች፣ አንተ ከልብ ምናልባት አሁን ደግሞ ሚስትን ልትመታ ነው። እንግዲህ የተጣላን መስለዋት ነው። እኔ ግን ስለ ሸሸችብኝ ነው። እና በቃ ትኩሳት መጣብኝ። ሴት ፈለግኩ። በቃ እንደዚህ እንደዚህ ጆሮዬ ወደ ላይ ሄዳ አለ። ከዛ ተኛሁና በቃ ገላዬን ስታጠብ ትንሽ ቀዝቀዝ አለኝ አለ። እና ማር ጉድ ነው ግን ማሩ ፒውር ማር፣ ንጹህ ማር፣ ስኳር የሌለበት፣ ሙዝ ያልገባበት፣ ዝም ብሎ ምናምን ያልተጨፈለቀበት እንደዚህ ከሆነ ከንብ የወጣው ንቡ ደግሞ ስኳር በልቶ ሳይሆን ያኒ እነዛ አበባዎች በልቶ። ታውቃላችሁ በሳውዲ አረቢያ አንድ ማር አለ ለአንድ ኪሎ ሺ ሪያል። አታውቁም ይህ ነገር? كروسيا يمتعه نو بيور انتن عندنا وماري تبالو كروسيا يمتعه نو هلتنيا ييمن مارنو كروسيا يمتعه عند شيبر لعند كيلو يشتعه جن يهنا قرسلا شونتين وندملا شونو مار بتعم قدنيا نونا يتقبهو هون كتفسير واتيشادو موديل لا قبهو كرتار قولي جن مرك انا شو عدلا وندرج اشي اهون استنهيد يقول ألم ترى إلى الذين يزكون أنفسهم بل الله يزكي من يشاء ولا يظلمون فتيلة إذن فتيلة نويمت أو يقول نجقر فتيلة مالت عند فتيلة يمتهلم يعني أتزلمهم إلى فتيلة من دنيا الكواتشو تمر فريو تاوت قلنا بفريو لا عند من دنيا متلوت يا أخي بعربية فرجو لتال يا وكنا داون تنال لنلم በዛ ውስጥ ያለችው ክር መሳይ በአይኔ ማትታዩ ትንሽ ያቺን ያህል እንኳን አላህ አይዘልማቸው ሚላል አላህ Subhanahu Ta'ala Subhanallah انظر كيف يفترون على الله الكذب وكفى به اثما مبينا الم ترى الى الذين اوتوا نصيبا من الكتاب اندغنا انذا كتابي بمسطت بتام شرف ياغنيو سوتش انذي يهودوتش የነን ኪታብ በመቀበል በጣም ኩራት እንዲሰማቸው ነበር የታሰበው አለም ተራ ኢለ الذين اوتوا نصيبا من الكتاب يؤمنون بالجبت والطاغوت ويقولون للذين كفروا هؤلاء احدى من الذين امنوا سبيلا نزي قريشوش متونا ليهودوچو ጠይቋቸው እናንተ ይሁዶች እኛ ቁረሾች እና በጣዖት የምናምንነን ታቃላችሁ የነገር መሐመድ ደሞ አላህ ምናምን ያለ እንትን የሚያደርግ ነው የተኛው ነው እኛ እንበልጣለን ወይስ መሐመድ ይበልጣል ብለው ይሁዶችን ጠየቁ አረ እናንተ ተጠይ እናንተ ትበልጣላችሁ ነው መሐመድ ደሞ ምን አለበት ደሞ ዝም ብሎ ለባ ሆነው ሰከራም እንትኑ ያኔ የሰደቡት ሁሉ አለ እብድ ነው ሳህር ነው ጠንቋይ ነው ምንድነው ሁሉ ብሎ ኢብኒ አቢ ከብሻ ነው ሙዘመም ነው ብለው ነው የሰደቧቸው ነቢያችን አረ እናንተ ቁርሽ ትበልጣላችሁ እንጂ ከመሐመድ ደማ የትና የት ያሉ ይህ ነው يقول سبحانه وتعالى ألم ترى إلى الذين أوتوا نصيبا من الكتاب كتاب توراة يميهل بإجاتشو يالي لنزا أرمني وش قريش بالله ما من سوش إن أنت تبلت ألاتشو يؤمنون بالجبت والطاغوت مجمرا يهودو شو ميهون قريش وشو بتأوتنا بنتن يميه منو جبت مالت يعني يه قشاشا نقر انتن الله بلو ميقزبت والطاغوت نفس الشيء كل معبود من دون الله يسمى طاغوت يعني ويقولون للذين كفروا نزا يهودوش لن نزا قريشوش ان انت تشال الله شنجي هؤلاء احدى من الذين امنوا قريشوش كمحمد الشال الله بلو ينقر الله سلزي النزي يهودوش بتقام عدونا شو والله يهود ككريستيان بلاي نو ميتقلون كريستيان ديوم ودنيا كربي هونو ناشو قرآن دالو مارتنو لتجدن أشد الناس عداوة النزا يهود ناشو النزا مشريكوش ناشو كريستيان جن مجمراك إساو ستالو كالنسوغا هلتنيا بأ الله يابنا اللو بيوم القيامة يابنا اللو بجنة يابنا اللو بجهنب يابنا اللو يعني تلوك وانجلا شو من دنو عيسى الله يالو محمد نبي عبد الله يالو نونجي تقلال لا إنيا يا أخيرا قد هلو يمنا منو كريسيانو شكو يابنا اللو يهنقر اني عندك أن نقرر شنو برتساو سالة شو بزابة تولد كبت كتما عند انتنا اللي بيتا كريسيانو يتقاليان بيتا كريسيان تلوك بيتا كريسيانو أهون إجزاء اني ازا تن تمرت بيت نبر ازا استمر نبر كريستيان تمرت سايون يعني نورمال تمرت ازا نبر جونيور سكول ازا استمر نبرنا كذا هلا يعني بيريد استمر سوطا عنده نبر ازا كريستيان نو ينتون طباقي نو بيت كريستيانو طباقي نو اهون كسو غا ماورات دس يلهنال وسو دمو عند دقيقه ياسالفم كني غا ماورات بتام دس يلهال انا توددنا قوچ بلنا ورالن አሁን እኔ እንግዲህ ስለ ክርስቶስ ስለ ምን ምናምን አልከራከረው የአኺራ ጉዳይ እናናገረዋለሁ ስማ አልኩት يوم القيامة سيمت عند سو سيموت كو جهنم يبال عليه قبر يبال عليه حشر يبال عليه 50 شي امت حي ود انا تاچن وردا بقى اندزي ستقاتلن كو نفسي نفسي نفسي من البت كنو بيي سناجر سناجر سناجر والله اني قچ كله اندزي هالكوسو ايچم سميچم عراقم انت حصان كون منديل ارغو سيالكس سيال وندم ابراهيم اباك توين توين جدلكني لنيال منو منو زنبل بقى زنبل سمالكوت يا اخيرا نغير سي سما يا جنة يا قبر يا حشر ونشر سي سما اسلام انكون اسلام اندزي سيالكس ايتشالاقم انا يا اللهچو يامنالو بجنة بجحنم يامنالو بعذاب القبر يامنالو بكتاباتچو الله هول يامنالو سلازي اندزي يهودوچ گن يولاچو الله تساعدبو كور ياتگباچو بقران كسوره البقره جمرو كسوره البقره جمرو اسكي سورة الناس بك اي هدو تشن يتسادبي يامارري لتقباتشو مالشي اي تشالم مجرر الشاقن اساتو سنم يسقباتشو نقرن الان لهو سلزي اسكهون درسي الكوت تفسير يزاري تفسير نو اندالكواتشوت بزو هقنا دنبير لهم هذا حرام هذا حلال فقه منامن موتات منامن اندالنبرو سلت علاق سلمنامن يلو قن ونثينو يهودوچن من مهوناچون لناوقاچون ይችላል ለማለት ነው اذن تفسيرو بزي انتنيلال اهون اكزاكتلي بني منال 10 ك 25 አለ በእኛ ማለት ነው 25 minutes past 10 pm አለ እሺ እነ ሳታረዝሙ እንግዲህ አሁን ሳይረዝም ያኒ እያንዳንዱ ሁለት ሰዎች ብቻ 5 5 ደቂቃ ጭማሪና ላልኩት ነገር አስውቦ የሚያቀርቡት ወንድሞች አሉ። እነ አኺ ፊላህ አለ አቡ አንሳ አለ መሐመድ በድር አለ ከነዚህ እንግዲህ 5 5 ደቂቃ ብቻ ሁለት ሰዎች ቢጨምሩልኝ ደስ ይለኛል ከዛ ወደ ሊዩ ደርስ ሌላ ደርስ ወስታቸዋለሁ ኢንሻአላህ والله اعلم صلى الله على نبينا محمد وعلى اله وصحبه اجمعين تو ሁለት ሰው ነው የተባለው እንግዲህ ነው አድሚ አንደኛው ይሄ እንግዲህ ሁለት ሰዎች 55 ደቂቃ ነው የተባለው አላህ ነብያችን ሰለላሁ ዐለይሂ ወሰለም ከአላህ የተላኩ አርህመቱል ሙህዳት እንደሆኑ ሁላችን እንድንገነዘብ ነው ስለዚህ ነብያችን ሰለላሁ ዐለይሂ ወሰለም ከአላህ የተላኩልን ረህመት ናቸው ብለን የምናምን ከሆነ ሱናቸው በየትኛውም ቦታ በማንኛውም ሰዓት ልናከብር ይገባናል ነው ልንኮራበትም ይገባል ሐሰን አልበስሪ ረህመቱላሂ ተዓላ አለይ የተናገሩት ንግግር ቀደም ተጠቅሶልናል ለውለል ዑለማኡ ለሲርና ምስለ አልበሃኢሚ ዑለማዎች ባይኖሩ ኑሮ እኛ እንደ እንስሳ ነበር ምን ሆነው ሱብሃንአላህ ለዑለማዎች ይህ አይነቱ ክብር ከተሰጠ فكيف بالانبياء عليهم الصلاه والسلام بنبياتك سيمسطوا كبر مندنو بنبياتين صلى الله عليه وسلم يمسطوا كبر اس مندنو يميلو ياستنتن بوتاچو تغنزبن سناچو لنكتل يجبنا ليلانيو عمر بن الخطاب رضي الله عنه وارضاه اسلمنا كبراچن اندهونه وبتاچن شلماتاچن اندهونه يميتقوم كنا في جاهليه فاعذنا الله بهذا الاسلام مهما ابتغينا العزة بغيره أذلنا الله من لونه بدنقرنا عالم النقواز نبر بمهاي منتنا بظلم وسط النقواز نبر الله سبحانه وتعالى سلمنا لمبال دين عمتته أكبرا كبر أقونا صفن كبرا ستا يمي لونه ابتغينا العزة بغيره أذلنا الله كبر يعجن ينبت من قد لك أن كبراتين بليل عملكو يمن نفلق هنا وردتنا من نقونا الصفو النوارد علن يميلون وعليكم السلام ورحمة الله وبركاته النوارد علن يميلون واقع الأمة في هذا الزمان أكبر شاهد كمسكاري وجهول تلقو باهون ساعت يعلن مسلموك يقات تمنو الزيو لا أستاك كيل نقراتين مفلقو بلفو أندو أندماتين الزيو روماتين ابو عادل بلوي جبل حفظه الله تعالى طرو وندماچن نو اسو سيناገር يسمعوت لاكافلاچو كابلاشوت الزي وسلالة يستكاك لنيا درو يعني نورم يتم نبرة كلنا من غير يامر نبرة بمسلموش يمر راسل نبرة له أهون كأسلمنا وش يالوت سيماروت كلنا من غير تبلش عشان سبحان الله يي مسلموش لنقنا الزبو يالشالنا وقدينو نقروا هلو يامار نبرة مسلموش علاقة شوب الله لا يأتنكروا عالم يمر بنبرة بسلمهم دلتو تنور نبرة أهون جن يا أمرار كمسلموش وش مقوال سجمر كلنا من غير تبلش عشان تقر تياجنة سلال لونو يمتك سلال شوية اللهوت للان يوي نبياتي صلى الله عليه وسلم دعا بوقت ينبرو سوج دعا شوم درسوا شوال يعني دعا عليهم ارقمانهم درسوا باشوال لمثالي عتبة إن عتيبة عتيبات النش آدبات تونبرنا يا يعني رقمت النبي صلى الله عليه وسلم درسوا اتشو يعني اللهم سلط عليه كلبا من كلابك بلو يا اند درسوا يمي تقوم نو دعا اتشوهم لك النزو لأمتها اتشو سنة اتشو يمي كتل هلو دعا درقوت اسكهون درس يدرسنا لنا هلا اتشنن بزي قد دايلاي تكرت للنساء او يقبالنا الله يقرال لن الله سبحانه وتعالى بمي ودو ملكو يمي قوازو لقاقيا الله بارو شادرقن وهذا وبالله التوفيق والسلام عليكم ورحمة الله تعالى وبركاته ما يكفر إن شاء الله ما شاء الله أخي في الله أمسلك أسنة بالي بزي من ناقر ونبر نبر إناك الله من أمسلك أسنة بالي بزات دقيقة أقوم معلثنا الشيء انقري ليلة سوكار لأمسلك أميج أمر مايك يوسد كليلة دمو ودرساتشن إنه دار لون هو لتنيا ودرساتشن معلثنا الشيء أوكي محمد بدر مايك فري بسم الله الرحمن الرحيم الحمد لله رب العالمين أحمد الحمد لله من غير جلاله وعظم سلطانه وأشهد أن لا إله إلا الله وحده لا شريك له تعظيم لشأنه وأشهد أن سيدنا محمدا عبده ورسوله الداعي إلى رضوانه صلى الله عليه وعلى آله وأصحابه وإخوانه وسلم تسليما كثيرا أيها الإخوة والأخوات أيها المسلمين والمسلمات السلام عليكم ورحمة الله تعالى وبركاته طيب جزاكم الله خيرا وأحسن إليكم أستاذ محمد نفع الله بعلمكم الإسلام والمسلمين وجعل ما تقدمونه في ميزان حسناتكم يوم القيامة فما قتل يا جماعة الخير كدرسوا إذا تقابلوا نقر هنا معتنا عداوة اليهود عداوة اليهود إن عند دون مو يهودون تلاشى لمسلم الله يلاشونا لسيداتنا عليه الصلاة والسلام من عينة تلاشى عند الله شو الله سبحانه وتعالى أسيتونا المعتنا إن ياو وثيبا لا يدرسوا يا أبو لهج لهب الإجلاء معتنا اللهم صلت عليه كلبا من كلابك تبالو إن هذا مو بنذي سويت مختص بتنا مثلا يا جماعة الخير من ياو نبيون عليه الصلاة والسلام من قد مخالف أن الناس من قد يدرجوا إيه هو اللي معتنو عقوبة يدرس بتر معتنو عند ذا من دمو ياو الله سبحانه وتعالى قرآن الله يتكسر شو قرآن الله يعلم من سو أوتوا الكتاب آمنوا بما نزلنا مصدقا لما معكم من قبل أن نطمس وجوها فنردها على أدبارها أو نلعنهم كما لعن أصحاب السبت وكان أمر الله مفعولا يتباله له لن نسو بتاليه داودنا فإذا كنا نعمل بعملهم النسو قال تشبه كارقننا النسو يسروا تنكسران ياو حكمونهم ينسو ماتنو يدر سباتون لدر سبناو انجي قرآن الله يقول من قرآن مدنو لا يهود تاريخ بيتان دائم سلماتنو تاريخ بيتان دائم سلمنا لأن سبيت جاورد بلان مدنو يعني تلان بالماتنو ياو نيا امنتاتين كأنسا عند ذا اندقمو ايهو نقر كدر سماتنو عند ذاو يدر سبنا ماتنو با حولتين يانت اما استوص من فلقو إن الله لا يغفر أن يشرك به ويغفر ما دون ذلك لمن يشاء ومن يشرك بالله فقد افترى إثما عظيما إن الله سبحانه وتعالى لا يغفر أن يشرك به لما أن يوم سوى الله سبحانه وتعالى هم يسأيوه يا الله سبحانه وتعالى فضل بتأمت لك رحمة دعال العلماء وشماله هي إن الله عز وجل مشرك يا لهنا سونا توحيد ونتبك سو ما تيم قذي الله سبحانه وتعالى زند ما تنو يجنة دهون نو إن شاء عذبه بقدر ذنوبه الله سبحانه وتعالى فلقى ساتو استقبونا بوانجلو من دنو لك يكتاونا كدبوها لا من دنو كجنة ساتو تطوت ورجنة يسدوها ما تنو وإن شاء أدخله الجنة من أولة وهلة كما جمعوا كقبل شكاكس الله سبحانه وتعالى توحيدنا أيتو ما تنو جنة جاس قبوات لنا هي بتأم تلك ما تنو فضيلة أنو ميسا يوم أتنو إن يا الله سبحانه وتعالى تلك رحمتنا هي أمر التوحيد بتأم أمر مهم من دهننا سيداتنا عليه الصلاة والسلام أثرى صوست أمت بتأم كعبا من دهنو مكة إلى فوت ما تنو دعوة التوحيد هنا يا سيام ما تنو سردي تهاون بأمر التوحيد ما درج إلا بنمنا توحيد بتأم من دهنو أسفلاجنو اللهم نجينا من الشرك يالن شرك من دهنو ما تجك على بن يا الله سبحانه وتعالى من بروان يا ابن آدم إنك لو أتيتني بقراب الأرض خطايا ثم لقيتني لا تشرك بي شيئا لا أتيتك بقرابها مغفرة سلالة الله سبحانه وتعالى إن هلو من الله سبحانه وتعالى تكثر لنا معتنا ياو زرو زرو مع الموحد هو الجنة يفلق بيهون معتنا ياو حديث معاذ بن جبل رضي الله عنه لا من دتاوس معتنا نبياتنا عليه الصلاة والسلام حق العباد على الله أن يعبدوا حق العباد على الله أن يعبدوه ولا يشركوا به شيئا وحق العباد على الله أن لا يعذب من لا يشرك به شيئا قلت يا رسول الله أفلا أبشر الناس قال لا تبشرهم فيتكلوا إنها تنقراتهم من تشلا بلو بك عند كذي ما توحيد كالن من تقرا له من عمن بلو معتنو وروها لا من دنو إن شكا شكونا يفنا قد عالو سلدي معتنو فأخبر بها معاذ عند موته تأثما أسأل الله تبارك وتعالى ينفعنا بما سمعنا وأسأله تبارك وتعالى يجعلنا من الذين يستمعون القول فيتبعون أحسنه الله سبحانه وتعالى بسمنا الله درجان وصلى الله وسلم وبارك على سيد الأولين والآخرين وخاتم الأنبياء والمرسلين نبينا محمد وعلى آله وصحبه أجمعين والسلام عليكم ورحمة الله تعالى وبركاته ما يكفر يا جماعة الخير ما شاء الله أخي في الله أن وندمي محمد بدر الله يرفع قدركما ويبيض وجوهكما يا أخوان والله إن دزي أنا أتر أتر أتر على شمار السيسات بتأمن ودسي ملين والله سلزي انقريه اندنانتي يابزارلن برومو هل قزي يعني اندان سوش هلو باندو قونقو اللي قبات شوش لال ليلة قونقو سيك أير وين ليلة دمس سيك أير يبلت اللي قبات شوش لال سلزي بارك الله فيكما إشي انقريه كزي قطلو اندت أتر على شودر سالتشين السوام اندنو بمجمرة درجة سوش آوت الله كني قال لاتشو أهون سوش volunteer أرجو يميوت قلنا قفابيل أسرع مسلك كابي تشانو منا قرو كذبها لا يتسطع شو topic بأسرع مست دقيقة ياتنا كوكنا قمنا قرو نعلن شيء نا أرد أرستارلون ያንዳንዱ 15 ደቂቃ ከጨረሰ አንድ ሰዓት ማለት ነው ከዛ خلاص ሰዓቱ ይደርሳል ተግባባን ወንድሞች አሁን አርእስቱ መጀመሪያ ልንገራችሁ አራት አርእስት ነው ያለው አንደኛው አርእስት ምን ይላል አንቱም ثلاثة እሺ ሶስት ናችሁ ወንዶች ናችሁ ወይም ሶስት ሴቶች ናችሁ ተግባባን ወንድሞች ሶስት ናችሁ ወንድሞች ወይም ሶስት ሴቶች ናችሁ አንድ ክፍል ውስጥ አስገባችሁና አንድሬሳ አመጣላችሁ አንዱ አንድሬሳ የሞተው ሬሳ አመጣና እጠቡት አሏችሁ እሺ ሶስት ናችሁ እንግዲህ ሬሳ የሚያጥቡ ከሶስት መብዛት የለባቸውም ሶስት በቂ ናቸው እናንተ ሶስት እንግዲህ አንድሬሳ አምጥተው እስቲ እጠቡት ብለው ሲሰጧችሁ ምንድነው የምታረጉት እኛ አሁን شوفوا እኔ ልንገራችሁ የተቀራችሁ ሰዎች በሙሉ ከመቶ 250 ሰዎች አላችሁ በዚህ በዳሩ ቢላል አንድ ሰው ማይክ ማንሳት አይፈቀድም አንድ ሰው በሎቢ መጻፍ አይፈቀድም በሎቢ እንደዚህ አርግ እንደዚህ በል እንደዚህ ዝም ብለን ነው የምሰማው እነዚህ ሶስት የተናገሩ እንዴት አርገው ሬሳውን እንደሚያጥቡ ከመጀመሪያ እስከ መጨረሻ ይነግሩናል ያሰሙናል ተጨማሪ ካለን ጨምራለን يميقنس كارلن قنسانلن اني مالهو وندمي محمد بدر مالي اخي في الله مالي ابو ارنس مالي يعني اني ممكن اني لچرسو يشلالو بمچرشا سلازي ياو اهون نجمر ثلاث سوتش يوطونا كذا بحالا من يادرغالو يعني ريساون انديت ارغو اندمياطبو بدمصنا بنتن ينغرونال እኛ እንከታተላለን ማለት ነው ምክንያቱም አንዱ ሊሆን አይችልም አንዱ ያጥብም አንዱ እንትኑ ሬሳውን የሚሽከም የሚገላበጥ እንደዚህ ያስፈልጋል አንዱ ውሃ የሚቀዳና የሚያፈስ ያስፈልጋል አንዱ ደግሞ ዋናው ነው የሚያጥብ ቢያንስ ቢያንስ 3 መሆን አለባቸው ስለዚህ የሱና አተጣጠብና አከፋፈን በ15 ደቂቃ ብቻ 3 ወጥቶ የሚነግሩን አንዱ አኺፊላህ ነው እጁ አውጥቷል ከሱ ጋር ሆኖ ሁለት የሚወጡ እስቲ ያላ በተሳሳቱ ምን አለበት እና በአቡ አኒስ ማሻአላ ማሻአላ ጀበል ጀበል ነው የወጡ ዛሬ ሶስተኛ አንዱ ደሞ እስቲ አይዋ ሁለቱ እንግዲህ አንዱ የሚያጥባለ አንዱ ደሞ ሬሳውን የገለባበጠ የሚያመቻቻለ አንዱ ደሞ ውሃ የሚቀዳለ ማለት ነው አሁንና ያለን እንዴት እንደሚያጥቡ እንዴት እንደሚከፍኑ አዘጋጅተው ድፈኑት ብሎ ሊያስረክቡን ነው ማይክ ፍሪ السلام عليكم ورحمه الله وبركاته ترى بترانو مناورا ويمس انديت نو يتقبابن كيفيا وانت نالالني لانت بتا سلام ترى بترانو استاذ اوكي بسم الله الرحمن الرحيم الحلال والصحب وسلم اجمعين ان شاء الله انجدي عند كفل وسط 3 سوتش አሉ ያው 3 ነው ለዛሬ የተሰጠን ከ3 በላይም ሊሆን ይችላል غرفه وسط ብዙ ነገራቶች ያስፈልጋሉ በነገራችን ላይ እኔ አንድ 3 4 ጀናዛዎች አጥቢያለሁ ወናወትን ተነሲ ናሽቪል ተነሲ የምትባል ከዛሬ አመት በፊት በነበርኩበት ሰዓት 3 አንድ ሁለት ሶስት ወደ 3 4 የሚሆኑ ጀናዛ የማጠብ እድሉ አጋጥሞኛል ብዙ ነገራቶችም ያየዋቸው አሉ በስተመጨረሻ አስፈልጊ ከሆነ ነግራችኋለሁ ኢንሻአላህ ሰዎች ስማቸው ሳልጠቅስላችሁ አንዳንዱ በጣም የሚያስደስት ነው አንዳንዱ በጣም የሚያስፈራ የሚያስደነግጥ ነው እስከ መቃብር ድረስ ይተናቸዋል መጀመሪያ ሲመጣ በየትኛውም ቦታ ብቻ ጀናዛው ይመጣል ጀናዛው ከተቀመጠበት የሚታጠብበት ቦታ ላይ እናስቀምጣዋለን ማንንም ሰው ወደ ጀናዛው አያይም በልብስ ተሸፍኗል ከሶስት በላይ ያስፈልጋሉ ያልኳችሁ እንግዲህ ልብሱ ከፍ አድርገው የሚይዙ ሸፍነው የሚይዙ ያስፈልጋል እጃችን ብቻ ነው ወደ ውስጥ የሚገባው አስቀድመን ማጠብ ከመጀመራችን በፊት አንገቱ አካባቢ የተካሻው በደግ እናረጋውና ሆዱ አካባቢ ጫን ጫን እንለዋለን የሚወጣ ነገር ካለ እንዲወጣ ማለት ነው ከላይ በኩል አንዳንድ ጊዜ በውስጣቸው የነበረ አየሩ ይወጣል ይወጣና ጫን ጫን ብለን ለጻ መሆኑ ስናረጋግጥ ቀስ አድርገን እናስቀምጣዋለን ካስቀመጥን በኋላ መጀመሪያ የምንጀምረው እስትንጃ እናስደርጋዋለን እስትንጃ እናስደርጋውና ስንጃ ሲደረግ እንግዲህ ፎጣ ይያዛል እጃችን ጓንት ለብሰናል ፎጣ ይዘን ካሸነው በኋላ ውሃ ይለቀቅበታል ከዛ ውዱእ እናስደርገዋለን ኖርማል ውዱእ ሁለት መዳፍ እጆቹን አጥበዋለን ከዛ በኋላ መድመዳና ስትንሻቅ ጣታችን ያስገባን አፍንጫውም አፉም ላይ ያሉ ቆሻሻ ነገራቶች እንትን አድርገን እናስወጣለን ልክ እንደ ኖርማል ከዛ ፊቱን አጥበዋለን ከዛ በኋላ ቀኝ እጁ ከዛም ግራ እጁ ከዛ መስ ራስ እና እዙነይን አድርገን እግሩ አጥበን ስናበቃ በቀኝ በኩል እናጥበዋለን ከዛ በኋላ ቀኝ በኩል ካጠብን በኋላ በግራ በኩል እናጥበዋለን መጀመሪያ በፎጣ ያሻሸን ውሃ የለቀቅን እናደርግና ሳሙና በሁለት ጊዜ አሻሽተን ሙልጭ አድርገን እናጥባለን ከዛ ውሃ እንለቅበታለን ያሻሸነው ማለት ነው ትንሽ ገልበጥ ገልበጥ ያደረገን እናሻሽዋለን ቀኙ ስናጥበው ከግማሽ ጎኑ ወደ ቀኝ ያለው ትንሽ በጎኑ እንደማጋደም አድርገን ጀርባውም ጨምሮ እንደገና ስንገለብጠው ደግሞ ያ የተረፈው የቀረው ይታጠባል በኋላ ይህንን አድርገን በፎጣ መልሰን እናዳርቀዋለን ወይም ደግሞ በትልቁ እንትን ይሄ ፔፐር ታውል የሚባለው እሱ ቆንጆ ነው ይመጣዋልህን አርጉ ከስር ያለውም አደራርቀን ስናበቃ ሽቶ እናረግበታለን እነዚህ መዋዲዑ الصላ የሶላት ቦታዎች ሁለት መዳፍጆቹ ግንባሩ እና እግሩ ላይ ጉልበቱ ሽቶ እንትን ላለው እንቀባዋለን በኋላ ከፈኑ አድርገን ተቀለን ስገዱበትና ወደ ጀናዛ እንላለን ቀሪዎቹ ለሁለት ወንድሞቼ ለተወሰለም አለይኩም ወራህመቱላሂ ወበረካቱ ማይክፍር ኢንሻአላህ السلام عليكم ورحمة الله وبركاته يسمعني إن شاء الله يسمعني أوكي إن شاء الله بسم الله الرحمن الرحيم قريبا ما جمريا يعو أميتات أبو واند اندوهن أنو مجمعيات واند سيتنا يتبم إلا دون 70 سنين ويوم دمو إلا أن تكون زوجته ويوم دمو ليلة ودمو ባሉ አካል ሆነ ማለት ነው በዚህ በኩል እንግዲህ ኡስታዝ እንዳለው ከተና ከደረሰበት ሊጨርስ ለማለት ያስቸግረኛል እኔ ምንድነው በመጀመሪያ የሚያጥበው ሰውዬ ያው ሰዎቹ ሙእተመን የሆኑ ሰዎች ሶስት ወይም አራት ይገቡና ሙሳኢድ ያስፈልጋል ውሃም ይደፋ ምንም ያገላብጥ በመጀመሪያ መይቱን በአንድ ቦታ ላይ በሚታጠብበት ላይ ያስቀምጡና ሙንሐሪራን ወደ ዝቅ ብሎ ውሃው እንዲፈስ ያስቀምጡታል ከዛ የሚያጥበው ሰው ግሎቭ ያረጋል በዘመናችን ካልሆነ ጨርቅ ሆነ በእጁ ላይ ተቀልልና ከላይ ጀምሮ እስከ እምብርቱ አካባቢ ይታጠባል قبل ان يخلع ثيابه لان لا ترى عورته بعد الخلع ከዛ ይነሳና ከዛ በታች ፎጣ አምጥቶ ከታች ቁጭ አርጎ እታች ያለው ልብስ አውጥተው ምንም እንዳይታይ ፎጣ ተለው ከዛ በኋላ እጁን ያስገባ ይታጠባል ማለት ነው ቀድም እንዳሉት ማለት ነው ከዛ በደንብ አርገው ሶስት ጊዜ አው ቀድም እንዳረጉት ልክ መጀመሪያ ኡዱ ይደረግለታል ከዛ ይቀጥላል ሶስት ጊዜ ካጠቡ በኋላ ጥሩ ከጸዳ አልহামዱሊላህ ካልጸዳ አሁንም የሚወጣ ነገር ካለ እስከ 3 እስከ 5 ከዛም እስከ 7 ይያለ እስከሚጠራ ድረስ ይቀጥላል ከጸዳ በኋላ እነዛ የሚመጡ እንደ ሲድር አለ ካፎር አለ እነዛ በነዛ አድርጎ ሁሉ ነገር ከተዘጋጀ በኋላ ሶስቱን ከፈን በተራ ይቀመጥና ያንን ከከፈኑ ላይ ያስብድጋርገው ቀስ አርገው ያስቀምጡና በደንብ አድርቀው በፎጣ ከመጀመሪያውን ከፈን ከቀኙ በኩል ወደ እግራው አምጥተው ከዛ ደግሞ ወደ ቀኝ ወደ እንትን አዙረው አንድ መጀመሪያ ይጠቀልላሉ እንደገና የሚቀጥለው እንደዛ አድርገው ከራሱ ላይ ጠምዘዝ አድርገው ያስሩታል ከታች እንደገና እጁ ሁለት እጆቹን እንደሚሰግድ አርገው እጁን ያያይዙና ከዛ ላይ ደግሞ እጆቹ ላይ ያስራሉ ከዛ ጉልበቱ ላይ ያስራሉ ከዛ እግሩ ላይ ያስራሉ ከዛ በኋላ አንስተው ወደ ጀናዛ ማስቀመጫው አስቀምጠው ለሚቀብሩ ሰዎች አስተላልፈው ይሰጣሉ በዛ መልኩ እንግዲህ ሰውየው ታጠበ ማለት ነው ወደ ቀብር ስለጋይቶ ይንቀሳቀሳል والله اعلم ምክንያቱም ይሄ ቀረ የሚለው ነገር በጣም ስለሚያስቸግር እኔም ምለውን ያለ ማለት ነው እንጂ ከመጀመሪያ ከተራ ብቻውን ሲሆን ነው ለመጨረስ የሚችለው እንግዲህ የቀረ ነገር ካለ ለሶስተኛው ፓርት እንተዋለን والله اعلم ما يكفي السلام عليكم ورحمه الله وبركاته እኔም የምጀምረው ያው ጸሎ ከመራይቶ ነው ጸሊ ወይም ደሞ የጀናዛ የማይቀር ጉዞ በሚለው ባወጡ ያው ኡስታዛችን ሼክ ኢብራሂም በጣም ትልቅ ትምህርት በንስበ ለኔ በራሴ በኩል በጣም ትልቅ ትምህርት ነው ብዬ የወሰድኩት ማለት ነው አንድ ሰው ያው እናንተ በተናገራችሁትም እንዳለ ሆኖ ምንድነው የረሳችሁት ቆንጆ ጥሁር የሆነው ያኒ ጥሩ ሽቶ ይፈልጋል ያው እናንተ በተናገራችሁት ምጨምረው ነገር የለኝም ባለው ሆኖ ማለት ነው ምንድነው ምናልባት ከአውራው የተወሰነ ፈሳሾች ቢመጡ እንኳን እስከ 7 ድረስ መታጠብ እንዳለበት ከሰባት በኋላ ግን ቢወርዱ እንኳን ችግር የለም በማለት የጠቅሰውታል ኡስታዛችን ጀዛላሁ ኸይር እና ያው አስተጣጠቡ እናንተም እንደጠቀሳችሁት ነው ውዱ ይደረጋል ቀስ ብሎ ሰውነቱ ልክ ሀይ እንደነበረ በትክክል ነፍስ እንዳለው ሩህ እንዳለው ሆኖ ነው ቀስ ብሎ መታጠብ ያለባቸው ወላሂ በጣም ደስ ከምለኝና መቼም የማያረሳ የኡስታዝ ኡስታዛችን ያሉት ንግግር ሞት የሞተ መብላም ካን እጁን ምናምን በጣም በኃይለኛ ካንቀሳቀስከው ከተሰበረ አላህ ዘን ልክ ሀይ እንደነበረ ሀይ ሆኖ የሰበርከው ያህል ትጠየቃለህ والله جزا الله خير والله السلام ورحمة الله وبركاته يا ساعاتكن اسكال لدرس متكم نشلالن ኡስታዝ አስፈላጊ ከሆነ ኢንሻአላህ ለአድማጮቹ ትምርት እንዲወስዱበት አንዱ የሚያሳዝን ለግለጽ እንደ ኢንሻአላህ ሰዓት እስካለን ድረስ ያው ያስተጣጣው ይስከውና ድረስ ኡስታዝ አቡ መሐመድ አንድ አንድ በሉኝ ኦኬ مرحبا ሁለት ጀናዛ ላይ ያጋጠመን ገጠመኞች ልንገራችሁ በነገራችን ላይ ጀናዛ የሚያጥብ ሰው እዛ ጀናዛ ላይ ያየው ማንኛውም ነገር በጣም ሰው የሚጸየፈውም ሆነ ማንኛውም በጣም እንትን የሚል ምንድነው 10 ደቂቃ አራት አለን እኮ ኡሙል አቢዲን አራት ደቂቃ ነበረና ሆነ ያየሁት ኦኬ እንዲያውም በመሃል የባከኑ ሰዓታት መያዝ አለባቸው ፍቃድ እስክጠይቅ ድረስ ዝም ብዬ ያሳለፍኩት አራቱ እንዳይቀነስብኝ ኢንሻአላህ ሁለት ጀናዛ ላይ ያየሁት አንድ ነገር ልንገራችሁ አንደኛው አላህ ለጀነት ይበለው በጣም ጥሩ ከጀማዓችን መካከል በጣም ጥሩ የነበረ እንኳንስ መጥፎ እንዲያው ጀማዓ ጋር ተቀላቅሎ እንኳን ምንም ነገር አይናገርም ዝምተኛ የነበረ ለቤትም ስንጠይቅ ቤቱ ራሱ አሰላሙ አለይኩም ብሎ ጥሩ ነገር ካልሆነ በስተቀር እንዲያው የሚያስከፋ ንግግር ተናግሮ አያውቅም ብላ ባለቤቱ የነገረችን ሁልጊዜ አፉ በሉኝ ነው ካስከፋችሁ አፉ በሉኝ ነው የሚለው አላህ ለጀላል ተነሲ ላይ በመኪና አክሲደንት ሞተና ሲሞት والله ያጠብነው እኔ ያየሁት የሚያስደስት ነገር ሁለመናው የሚያጓጓ ነገር ልክ ጫጉላ ላይ ያለ ሙሽራ ነው የሚመስለው ሰውነቱ ጥርት ብሎ والله በአክሲደንት የሞተ አይመስልም እንግዲያው በአክሲደንት የሞተበት ጭንቅላቱ ላይ እንትን ብሏል ተመተቷል ቆስለዋል ና ግን والله ኒ እንደዛ አይነት ጀናዛ ይቻላው ልክ ጠይም ነበረ ግን ስናጥበው ከምቾት የተነሳ ወደ ያኒ የነጭ ቀያል አይደለ ነጣ ያለ ሰው ሆኖ ነው ያየሁት እስከመጨረሻ እስካሁን ድረስ የማረሳው ማለት ነው አላህ ለጀነት ይበለው በጣም ጥሩ ወንድማችን ነበር ሁለተኛ ጀናዛ መጣና እጠቡት ተብለን ተሰጠን ገባን ተመካከርን ማንኛውም ነገር የምናየው ሁሉ አንናገርም ብለን ከሆስፒታል ነው የመጣውና ልክ የመጣበት እንትን ያ የተሸፈነው ሻራው ስንከፍተው ሻርነላው ስንከፍተው ደም ወልቷል እና ያ ወንድማችን የሞተበት አሁንም በአክሲደንት ሞተው ይሆናል ብዬ ስጠብቅ ስናጥበው አንድ ቁስል የለውም በሰውነቱ ምንም ቁስል የለውም ግን ደም ሞልቶ ነው ያየነው ሱብሃንአላህ ብዬ ቁስሉ የታላልኩት አብሮኝ ለነበር አንድ አፍሪካው ጥቁር ነው just keep it just keep quiet አለኝ ምንም ነገር አትናገር ያየህ ሁሉ እንዳትናገር አለ መጨረሻ ላይ አጥበን ስንጨርስ አሁንም ደም ሞላ ስናጥበው እንግዲህ ሰውነቱ ላይ የሆነ ጽሑፍ ነበር ታቶ የተጻፈ you born to die ይላል ልትሞት ተፈጠርክ ሰው የተፈጠረው አላህን ሊገዛ እንጂ ሊሞት አይደለም you born to die ይላል ሱብሃንአላህ እና መጨረሻ ላይ ሱብሃንአላህ አልከሪም እንዲያው በጣም እየተጨናነቅን አጥበን ጨረስንና ከፍነ ነው ስናበቃ አሁንም ይደማል ከፍተን ስናየው ባፉና ባፍንጫው ነው ደሙ የሚወጣው ያለው ምንም ማድረጋን አልቻንም ሸፍነ ነው ራሱ እየፈሰሰ በጭንቅላቱ ደም ተበላሽቶ ነበር ሳጥን ውስጥ ከተን ወሰድ ነው ልክ يعني ለሐድ ላይ الناس ገባው ሸቅ ነው የተሰራለት እኔ ገባሁኝ ገብቼ መጨረሻ ላይ ያብሮኝ የነበረ ብላክ አፍሪካዊ ቆይኔ ልግባልና ገብቶ ለሐድ ውስጥ ጭንቅላቱ ከፍቶ ከመሬት ጋር ሊያገናኘው ክፍት ሲያረገው ደነገጠና ብር ብሎ ወጣ ያላ ፈርጨፉሪ ጭቃላ ደረግንበት ምን አላ ደረግንበት አፈርጨነን ምን ሆነህ ነው ስለው አረዋና ተሊ ወራይት ያለ no I'll never him just don't ask me about this anymore alay subhanallah እንደዚህ አይነት ያየነው አለ ይሄ ለትምርት እንዲሆን ብዬ ነው እንጂ ዛ ላይ ያየሁት የተደበቀ ነገር ለማጋለጥ ብዬ አይደለም ሁለቱም አንደኛው አስደሳች አንደኛው አሳዛኝ ነበርና ወንድምህቶቼ ኢንሻአላህ والله በቻልነው ያህል ከመጥፎ ነገር ለመራቅና አንዱ ለአንዱ ማገዝ በተለይ እንደዚህ ጀናዛ ላይ ማጠብም መቅበርም ላይ بنሳተፍ መልካም ነው እንደኛ ሰዎች ናቸው እንደዚህ አይነት ብዙ ትምርት ከዛ ጊዜ ጀምሮ ነው ቅስሜ ስብር ነው ያለው والله سبحانه الله الكريم እንደዚህ አይነቶች አጋጥመውኛል وهذا بالله التوفيق السلام عليكم ورحمه الله وبركاته وعليكم السلام ورحمه الله وبركاته ወንድሜ اخي في الله ونته ነው እንደዚህ ብዙ ተከስተዋል እኔ በአይን ያያቸው ብዙ አሉ ያይ እኔ ያይዋቸው አሉ ከዑለማዎቹም የሰማናቸው ብዙ አሉ ይህ ነገር والله ሁሉ ጊዜ እንዲያው ስለሱ ማንበብ ያስፈልጋል ስለሱ ማንበብ ስለሱ መጠየቅ ምን ተከስተ ምን ተገኘ እንደዚህ ለምሳሌ እና ሰውነት ይህች ሰውነታችንኛ አንዳንድ ጊዜ መፍራት አለባት والله መፍራት አለባት ሁሉ ጊዜ በደስታ ዝምብላ በአልጋ የተንከባለለች ስተኛ ይህ ነገር በሞት ጊዜ ሲመጣ ብቅ ሲል ለኛ እንግዳ ይሆናል ስለዚህ ይሄ ነገር አሁን አኺፊላህ ያለው እኔ ታቃላችሁ ቀጣ ነው ማምነው ምክንያቱም ያየሁት ነገር የሰማሁት ነገር ስለሆነ አንድ ቀን ነግራችሁ ነበር እስቲ የመጨረሻ ነገር ልንገራችሁ ሰውየው ምንድነው ያሉት በቀብር ውስጥ አስገቡትና መጀመሪያ በቀብር ውስጥ ከመግባታቸው በፊት ሬሳዋ መጥቶና እዛ ደጃፍ ላይ አስቀመጡት ያን ቀብሩ አለ አይደለም በዛ ቀብር አጠገብ እስከሚያጸዳዱ እስከምትን የሚሉ እዛ አስቀመጡትና አንዱ ነው እንግዲህ ነው አሁን ሬሳውን አንስተው ወደ ጉድጓድ ሲያስገቡት ሬሳው ተቀምጦበት የነበረው መሬት አንዱ መጥቶ እዛ ሲቆም ወለና ተነስተ ዘለለና ሄደ ከዛ ምን ነው ሬሳት ያቃጥላል መሬቱ ተቃጠልኩ ይላል ከዛ በኋላ ምንድነው ሰው ይብለው አንድ ሞት እዛ ሲቀመጥ ደሞ እግሩ አቃጠለው ሬሳው ኮኖ ሬሳው በመሬት ላይ ሲያቀምጡ ሱብሃንአላህ አሉ ምንድነው እግራችን እኮ ተቃጠልናልና መሬት ውስጥ አስገቡት ደፈኑት ማለት ነው እሺ አንድ ትልቅ ወንጀል ነበረው አላህ የሚያቆው ብቻ በዚህ እንትና ላይ አንዱ ግን አንዱ ሰውየው የታወቀ ነው በዚህ በሪያድ እና ምን አለ ሬሳ መጣና ደፈንኩት አለ አውስ ገባ ነው በላህዲ ውስጥ ስናስገባው እኔ ነው የገባው አለ እንግዲህ ፊቱን ከፈትኩትና ወደ ቂብላው ሳጠመዝዘው ወደ ኋላ ተመለሰ እንደገና ወደ ቂብላው ስቀይረው ወደ በስተጀርባው ይመለሳል 3 4 ጊዜ በቃ ረገጥኩትና እግሬን ረገጥኩትና ፊቱ በኃይል ወደ ቂብላ ሳደርገው ምልስ ይላል በቃ ይገፈትራልና ይመለሳል በአራተኛ ጊዜ ያለ ሱብሃንአላህ አፍጡጦ አየኛለ ሟቹ እኮ ነው አይኑን አፍጡጦ በሁለት ፍንጫው ደም እየፈሰ እንት እየፈሰሰ ለ እንትኑ በአፉ ደም እየፈሰሰ ባፍንጫው ጢስ ያወጣ አይኑ ከፍቶ እንደዚህ አየኝና ኡ አልኩትና ይዘው አወጡኛል። ከዛ በኋላ ቀዝቀዝ ውሃ ቢያፈሱልኝ ምን ቢያፈሱልኝ ፈይንት خلاص اغمي علي ወደ ቤት ቢያወስዱኝ ወደ ሆስፒታል ቢያወስዱኝ በቃ 24 ሰዓት ምን መሆኑን አላቀም ሞተዋል አለ ሞተዋል አለ እየተባልኩ በሆስፒታል አደርኩ ዋልኩና ከዛ ወደ መካ ሄድኩ። መካ ሁለት ሳምንት ዘምዘም ውሃ የጠጣሁ ዘምዘም ውሃ የጠጣሁ ከሁለት ሳምንቱ ነው ትንሽ ዝቅ ያለኝ እንጂ ሌሊትም ይመጣልኛል ቀንም ይመጣል በቃ በጣም አስቸገረኛል። ምክንያቱም አይኑ አፍጥጦ የሞተ ሰው እንዴት አይኑ ያፈጣል? አይኑ አፍጥጦ ጢስ በንትኑ ባፍንጫው ይወጣል ደም ባፉ ይወጣል እና በቃ ወደ ቂብላ አልሄድም ማለት ነውና ከዛ በኋላ ዑለማዎች ነበሩ ከኛ ጋር ተውት አለ ተውትና ዝም ብላችሁ አፈር እንትና ምክንያቱም ይሄ በጣም ትልቅ ወንጀል ያደረገ ሰው ነው ብዙ ነገር ነው የሚከሰተው ብዙ ነገር ይከሰታል እና በአጠቃላይ ባንድ ቃል እናጠቃለው አቡ ደርዳ ያለው ነገር ነው የምናስታውሰው አሁን سيدنا ابو الدرداء በቀብር ላይ ሲያልፉ ምን አሉ አይ ቀብር አሉት ظاهرك صامت وفي داخلك الدواهي በውስጥ ጫጉር የሚያሸይብ ያኒ በጣም ያኒ ጭቁር ጫጉር ወደ ነጭ የሚቀየር ጉድ ነው ያለ በውስጥ በላይ ግን ዝም የምትል ይመስላል ያሉት ይሄ ነገር ነው على كل حال ሶስት ወንድሞቻችን በጣም እና ጥሩ ነው አማልተው እየተናገሩ እኔ የምጨምረው እንዲያውም ያለኝም የምጨምረው ነገር ቢኖር አጠቃላይ ነው እሱ ምንድነው መጀመሪያ ነካ ያደረጉት አንድ ነጥብ አለ እሱ ምንድነው መጀመሪያ ሬሳ ለማጠብ የሚፈልግ ሰው አሉ ሶስት ሸርጦች አሉ እነዚህ ሶስት ሸርጦች ካላሟላ ወደ ግሬሳ ቀረብ ማለትም የለበትም አንደኛው ሸርጥ አለ ለቡድ አን ይኩን ሳቢራን ትዕግስተኛ መሆን አለበት እንጂ እናንተ ምን አያችሁ والله እዚህ ሪያድ በመኪና አደጋ ተጭፍልቅልቅልቅልቅ ብሎ ይመጣል والله አንዱ ስናጥበው እዚህ ሪያድ ቆ ነው እኔና ሶስት ሰዎች ሆነን ስናጥብ ጭንቅላጡ ቆ ነው ያ ብሬኑ ወጦ የት አለ ስንል ጭንቅላጡ አጣ ነው ሁለት አይኑ አጣ ናቸው ስንፈልግ ለካ እነዛ ፖሊሶች በመኪና አደጋ ነው ፖሊሶቹ ያው ከመሬቱ ሲያነሱት ጭንቅላጡ ወጥቶ ምን አደረጉት ጭንቅላጡ ብሬኑ አምጥተው በኪስ የፕላስቲክ ኪስ አስገብተው እግሩ ላይ አስሮታል አሁን እነዚህ ስንል እግሩ ላይ በፕላስቲክ የታሰረ አገኘን ምንድነው ስንል ለካ ጭንቅላጡ ብሬኑ ነው አወጡትና ከጭንቅላጡ አወጡትና እዛ አስረው እንትን አደረጉ እግሩ ላይ አሰሩት ማለት ነው አይኑ ሁለቱም የለው እንደዚህ ስታይ ሰብር ከሌለ ሸሽተ ነው የምትሄደው ወይም ይግማ عليك ፈንት ትሆናለህ እና መጀመሪያ ሰብር ያለው ሰው መሆን አለበት አለበዚያ يعني እባባይቶ የሚፈራ ምንድነው የሚሉት እባባይቶ የሚፈራ ሰው ቀጠል ሲንቀሳቀስ ወይም ደሞ ሳር ሲንቀሳቀስ እባብ ይመስለዋል ሁሉ ይላሉ ይሄን ነገር ሰብር እንዲኖር ያስፈልጋል አንድ ሁለተኛ ላቡድ አን ተኩን ካቲ መስር ስር አዛል ስር ምስጢር የምታዝል ሰው መሆን አለብህ እንጂ ምክንያቱም መሰላችሁ ይህ መዋጭ እድሜው 50 አመት 55 60 ከሆነ 50 አመት አላህ የሰተረው ጉድ ሊነረው ይችላል 50 አመት አላህ የሰተረው ዒብ በውስጡ ሊኖረው ይችላል እሱና ሚስቱ ብቻ የሚያቆት ነገር ሊኖር ይችላል አንተ ትመጣና አሁን አረ ይህ ሰው ደግሞ ሰው መስሎ ይሄድ ነበር በመሬት እንደዚህ እኮ ብልቱ እኮ አልነበረም ተቆርጦ ነበር ብልቱ ይላል ወይም ደግሞ እንደዚህ መሰለ ቁስል እኮ ነበረው እንደዚህ እኮ ነበረው ብለህ ምስጢር የምታወጣ ከሆነ መጀመሪያ እንደ ወንጀል ብቻ ሳይሆን ትልቅ ወንጀል ነው ይሄ ነገር በጣም ትልቅ ወንጀል ነው አይ ስር ምስጢር የመዋቹ ምስጢር የማያወጣ መሆኑና ቃል ገብቶ ነው የሚገባ እነዚህ ሁለት ሸርጦች ናቸው ሶስተኛ ሸርጥ አለ لابد ان يكون عالما بالسنه ዝም ብሎ መጥቶ እንደ ጨርቅ በጭፍጭፍ ጭፋርጎ የሚያጥብ አይደለም ሱናው ማወቅ አለበት አሁን አኺፍላህ የገለጸው እስቲንጃ እናደርጋለን ከዛ ውዱእ እናደርጋለን ከዛ እንት እናደርጋለን ከዛ ሁሉ ይሄን ነገር አውቆ መግባት አለበት ካላወቀ ምን ያደርጋል መጀመሪያ ይማራል እንዴት ይማራል የሚያጥቡ ሰዎች እየተመለከተ 3 4 ነገር 3 4 ጊዜ ያይና ከዛ ኋላ ይገባል ማለት ነው ሁለተኛ እህታችን የተከሰችው የሞያቹ አጥንት መስበር ማለት በህይወቱ እንደሰበርከው ነው። ሶስተኛ ነገር ቢያንስ ቢያንስ 3 ጊዜ መታጠብ አለበት አሉ ዑለማዎቹ። ከዛ 3 ጊዜ ሲታጠበው ሰገራውና ሽንቱ ተቀላችሁ። ለምን ነው ሰገራው ሽንቱ የማይቆም? ማን ነግረኛል ወንድሞች? እንዴት መሰላችሁ? አሁን ለምሳሌ ሬሳው ታመጣና በእንትኑ በጀርባው ነው የምታስተኛው። ስታስተኛው እንጨትና ሬሳው አንድ ናቸው። አሁን ምን አሉ? ሆዱ ብቻ ነካ ስታረገው ሽንቱና ሰገራው ይወጣል። ለምን ይወጣል? ሩሑ ስለሌለችው። ሩሑ እኮ ነው ነበር የምትሸከመው። አሁን ለምሳሌ እኔ ወይም አንተ ወይም አንቺ ሽንት ቢመጣልን ወይም ሰገራ ቢመጣልን ዝም ብሎ አይወጣም፣ እንይዘዋለን። ከዛ በኋላ ሰገራ ቤት ስናገኝ እንለቀዋለን እንጂ ዝም ብሎ አይወጣም። የመዋቹ ግን ሩሕ ስለሌለው እንደ ከረጢት ነው፣ እንደ ስልቻ ነካ ብታረገው ሽንቱና ሰገራው ይወጣል። ስለዚህ አሉ 3 ጊዜ ታጥበውና ሽንቱና ሰገራው ወይም ደም ካለው እንደዚህ ዝም ብሎ እየወጣ ካስቸገረ 5 ጊዜ እናጥበዋለን። እንደገና አልቆምም አለና ሰገራውና ሽንቱ ወይም ደሙ እየወጣ ከ 7 ጊዜ እናጥበዋለን። ከ7 በኋላ ግን አሉ ዑለማዎቹ የወጣ ቢወጣ በቁጥንና በጨርቅ ጥቅልል አድርገህ ደሙን አስቁመህ እንደዚህ ዝም ብለህ ነው የምትደፍነው። ከ7 በኋላ አይታጠብም እንትኑ። እሺ፣ ይህን አንድ ነገር ነው። ሁለተኛ ወንድሜ አቡ አኒስ ጠቅሶት ነበር፣ ካፉርና ሲድር የሚባላሉ በጣም ርካሽ ናቸው። እዚህ ሳውዲ አረቢያ ማንኛውም ሬሳ አለ ካፉርና አለ ሲድር አይታጠብም። ከሳቡን በኋላ ኦሞ ምናምን ሳቡን ሳይሆን ልክ እንደ ሳቡን አፍራ ያለው እንደዚህ ያለ ካፉር የሚባለው ቀዝቃዛ ነገር ነው። ሲድር የሚባለው ካፉር ደግሞ አለ ቀዝቃዛ ነገር ነው፣ ጥሩ ሸታ ያለው ነገር ነው። እና በሱም ይታጠባል ማለት ነው። በመጨረሻ እህታችን እንዳለችው የተመረጠ ሸቶ እናመጣና በሰውነቱና ከፈን ስናደርግ ደግሞ ከፈን ካደረግን በኋላ መጨረሻ ከፈኑን ካሰርን ከጠመር ነው በኋላ እዛ መዋድዕ ስጁድ በሁለት ግልቦቱ በግንባሩ በምናምኑ ሸቶ እንትንረጭበታለን፣ ጥሩ ሸቶ እንዲኖረው። አንድ ነገር ያልጠቀሳችሁት ነገር ምንድን ነው? ሴት ከሆነች አሉ ሴት ከሆነች እንደ ሙሽራ አድርገህ ነው የምትሸኛት። ሙሽራ በቃ ልክ እንደ ሙሽሪት። ምን አሉ? ጠጉሯ በሶስት ሽሩባ ትሰራዋለህ። በሶስት ሽሩባ ሰርተ ወደ ላይ ነው ወደ እንትን ወደ ጀርባዋ ጣል ታደርገውና ከዛ በኋላ የአይንዋን ቅንድብ የአይንዋን እንትኑ አይንዋ ያለ ጠጉር ምናምን አስተካክለህ እንዲያውም ኩል የሚኳል ቢሆንም ምንኩላት ነበር፣ ላኪን በደንብ ነው የምታያት ቆንጆ ሆና በቃ። ከዛ በኋላ ሸቶ አድርገህ ልክ ለአንድ ሙሽራ እንደምታስረክባት አድርገህ ሹራቧን ሰርተህ ወደ በስተጀርባ አድርገህ ከዛ ከፍነህ ነው የምትሸኛት ማለት ነው። ይህን ነገር እንግዲህ በቃል ሳይሆን በተግባር ነው የምትለምዱትና እስቲ ወንድሜ አኽፊላህ እንዳለው ጠጋ ጠጋ ያላችሁ እንትን አድርጉ ማለት ነው። እሺ፣ ይህ አንደኛው ቶፒካችን ነበር። እንግዲህ ዛሬ በሁለት ቶፒክ ነው የምንቆመው፣ ምክንያቱም ሰዓቱ እየሄደ ነው። ሁለተኛው ቶፒክ ልግለጽላችሁና 3 ሰዎች ፈልጋለሁ። እንግዲያውም አሁን እሺ፣ 3 ሰዎች ፈልግና መጀመሪያ ቶፒኩ ልንገራችሁ። ቶፒኩ እስቲ ከሁለቱ ቶፒክ ምርጫ ሰጣችኋለሁና ጊዜ እንዳንፈጅ ከሁለቱም ትመርጣላችሁ ወይም ከሶስቱም አንድ ትመርጣላችሁ። ሶስቱም ልንገራችሁ መጀመሪያ ወንድሞች፣ ወይስ ሁለተኛ እናርግና በዛ እንጨርስ? ሶስቱም ልንገራችሁና አንዱ ዛሬ እናደርጋለን፣ ሁለቱም የተቀሩ ሌላ ቀን እናደርጋቸዋለን ኢንሻአላህ። ሁለቱም የተቀሩ ሌላ ቀን እናደርጋቸው። እሺ፣ ሁለተኛ ሶስተኛ እና እንትን ልንገራቸው። ሁለተኛ ምን ይላል? ጠባን እኔ ያዘጋጀሁት ነገር ነው፣ ይህ ከሰው ያመጣሁት ነገር አለም። የሬሳውም ከኔ ነው እንትን ነው። አንዱ ሀብታም ነው፣ አረብ ነው፣ ሀበሻ ነው፣ ጣሊያን ነው፣ የፈለገውን ይሁን። ምን አለህ? በኢትዮጵያ በአዲስ አበባ ይሁን በሌላ ከተማ መስጊድ አሰሩልኝ ብሎ ለሶስታችሁ ይሰጣቸዋል። 3 ሚሊዮን ብር ሰጠህ ወይም 4 ሚሊዮን ብር ሰጠህ፣ እባካችሁ አላህ የሚወደው መስጅድ አሰሩልኝ፣ በሁሉ ነገር በሱናው በተውሂዱ በምኑ በአሰራሩ በምኑ በቃ እኔ መጥቼ ሳየው ልክ በቁርአንና በሱና ሚዛን ሳየው በዛ መስፈሪያ ሳየው ይህ መስጅድ አላህ የሚወደው ነቢያችን የሚወዱትና የተሟላ መስጊድ ነው ለማለት ፈልጋለሁና የውላችሁ 3 ሚሊዮን 4 ሚሊዮን በእጅህ ላይ ሰጠህ። እናንተ ሰዎች 3 ሚሊዮን ተቀበላችሁ ምን ምን ታረጋላችሁ? ንገሩን እስቲ። ከተሳሳታችሁ እኛ እናርማቸዋለን። ካልተሳሳችሁ የሚጨመር ካለን እንጨምራለን፣ የሚቀነስ ደግሞ እንቀንሳለን። ስለዚህ ወንድሞች 3 እጃቸው አውጡና ከዛ በኋላ መስጊዱን እንድታሰሩት ንገሩን። ምን ምን ነው ታረጉት? ያኒ ከናንተ እንጠብቃለን። ከዛ የሚጨመር ካለን እንጨምራለን። እሺ ኦኬ። ናመጣና 3 ሚሊዮን ብር ሰጠህ መስጊድ አሰራልኝ ብለው በተሟላው ነገር አሰራልኝ ብለዋል። ምን ታረጋለህ? እሺ እጃቸው አውጡ። ያኒ ቴክ እንትን ገንዘቡ እንደተቀበልክ አስብና ያንዳንዱ ሰው 3 ይወጡና አሳባቸው ይናገራሉ። እንዴት አድርገው መስጊዱን እንደሚሰሩ አላህ የሚወደው መስጊድ ነው እንግዲህ እምለው። የለም ረባካችሁ። እሺ ሁለተኛ ሶስተኛ ላንብላችሁና ይህን አስባችሁ ምንክን ሌላ ቀን ተመለሳላችሁ። አሁን ሶስቱም እንድንገራችሁ። ሶስተኛ ምን ይላል? ይህ ሁለተኛ ነበር። ሶስተኛ እንግዲህ ሁሉም አራት ናቸው ነው ያልኳችሁ። ሶስተኛ والله ሶስተኛ ነገሩ የተከሰተ ነው። በደንብ ተመልከቱኝ። ነገሩ የዋለና በተግባር የታየ ነው። መፍትሄ ይፈልጋል። አንዱ ከአሜሪካ ደወለልኝ። የናንተ ወንድም ነው አቡ አኒስ አኺፊላህ። አኺፊላህ ወጣ እንዴ? አኺፊላህ ወጣ? እሺ የለም። ኦኬ እንግዲህ የአሜሪካ ሰዎች ከናንተ ሰው ነው ይሰውየው። ምን አለኝ? እኔ በአሜሪካ ብዙ አመት አደረኩና ወደ ኢትዮጵያ ለዚያራ በየሄድኩ አለ። والله በጣም የሚያሳዝን ነገር ነውና እስቲ መፍትሄ ፈልጉለት። والله እንደዚህም ብዙ ሰዎች አሉ። እዛ ከሄድኩ በኋላ 2 ልጆች አሉኝ ከናቴ ጋር ይቀመጣሉ። ምክንያቱም እናታቸው ስለሌለች ከናቴ ጋር 2 ልጆች ይቀመጣሉ። ትንሽ ያኒ አቅማዳም ለመدرس የቀረቡ ናቸው አለ። አባቴም አለ እናቴም አሉ ወንድሜ ደሞ አለ። ተመልከቱ አባቱና እናቱ አሉ። እሺ 2 ልጆች አሉት ወንድስ ልጆች፣ አንድ ደሞ ወንድሙ አሉ። ከስንት አመት በኋላ ነው ወደ አዲስ አበባ ሄድኩና ከዛ በኋላ አንድ ከተማ ከአዲስ አበባ ወጣ ብሎ ነው አንድ ከተማ እዛ ሲሄድ ለካ ወንድሜና 2 ልጆቼ እነዛ አህባሽ በደም ባርገው አሰልጥነው ጭንቅላታቸው እጥጥጥጥ ባርገው በቃ አህባሽ አደረጓቸውና እዛ ሄጄ ተግባራቸው አነጋገራቸው ሳያቸው ካፊር ሙሽሪክ የሚል ብቻ ነው አለ። ረባካቸው ወንድሜ ምን ነካህ ስለው አረ አንተም ደሱነን አንተ ካፍር ነህ። እብኒ ተሚያን የምትከተል ከሆነ እብኒ ባዝን የምትከተል ከሆነ ሼክ መሐመድ ኢብኑ አብዱል ወሃብ የምትከተል ከሆነ አንተ ካፍር ነህ አሉኛለ። ደነገጥኩ አለ። ልጆች አምጥቼ እንትን ብል እነሱ ደሞ ጭንቅላታቸው ታጥበዋል። አንተ እኮ ካፍር ነህ አባታችን ሙሽሪክ ካፍር እኮ ነህ አንተ መልዑን እኮ ነህ ይሉኛል። አረ መልዑን አይደለሁም እኔ ሙስሊም። ላ መልዑን ነህ አንተ ኢብኑ ተሚያን እነዛ ወሃቢዎችን የምትከተል መሐመድ ኢብኑ አብዱል ወሃብ የምትከተል ከሆነ አንተ ሙሽሪክ አረ አባታችን ሙሽሪክ አባታችን ካፍር ይያሉኝ ይሻላሉ ብዬ ወደ እናቴ ጠጋብል ደሞ እናቴ ደሞ ልክ እንደማር ወለላ ጠጡት ይሄ ነገር ልጄ ረግመሃለሁ አንተ እኮ ካፍር ነህ አሉኝ አለ። ወደ አባቴ ጠጋብል እንደዚህ ነው ሁሉም በቃ ያህባሽንትን ጠጡና ተቀየሩ። ካፍር ነህ ከኛ አትበላም ከኛ አትሰግድ ምናምን ወሃቢ ነህ ካፍር ነህ ብሎ በቃ ብጥብጥ አርጉኝና የሄድኩበት ዚያራ አይደለም አለኝ። አሁን በጣም በጣም አዘንኩ አለኝ። እኔ ለመደሰት የሄድኩ ባዘን ነው የተመለስኩት። አሁን 2 ልጆች የጠፉ ወንድሜም ጠፋ አባቴም እናቴም ጠፉ። ስለዚህ ምንድነው ማረገው አለ። ሱብሃንአላህ አልዓዚም والله والله እኔ እንደዚህ ለውጥ እንዳደረጉ አይመስለኝም ነበር አህባሽ እንደዚህ ለውጥ እንዳደረጉ አይመስለኝም። በቃ አህባሽ አሉ ያስተምራሉ ያሰለጥናሉ ግን እንደዚህ አይነት ከመሰረቱ እጥጥብ አርገው እንደዚህ ሱብሃንአላህ አልዓዚም። እዘን ሰው የጠፋ ነው ማለት ነው። እና የዚህ አይነት ሰው አሁን ምን መላላችሁ እና ስለ አህባሽ እርሱትና እነዚህ አሁን የተበከሉ ወንድሙ አባቱና እናቱና ሁለት ልጆቹ እናንተ ሶስት ሰዎች ውጡና ምን ትሉ ነበር እስቲ ይሄን ነገር ቢጠይቃችሁ እኔ ተጠይቄ መልስ ሰጥቻለሁ እናንተስ ምን ትላላችሁ ስለዚህ አሁን ይሄ ነገር በጣም እንትን የሆነ ነው ያኒ ጣዛ ጣዛ ታቃላችሁ አሁን የተከሰተውና የሚከሰት ያለው ነገር ነው ታሪክ አይደለም እና نسأل الله سبحانه وتعالى العافية بديناتشن عافيان لسطن بهيوتاتشن عافيان لسطن بالدنيا بآخراتشن عافيان لسطن والله اهون فرهو كون لن يسايهون لهزبو فرهو اهون والله والله اندزيها رقوي مكأيرنا كتوحيد ميوتا لبال توحيد مشركنا كافرنا يميلوت كوهنا سبحان الله العظيم بتعام تبدلنا البالتنو انا استي من تهالا شو سلزي ቶፒኩ በጣም አንገብጋቢና በጣም እንትን ነው እስቲ ምን ታያላችሁ የምታዩት ነገር የለም ሱብሃንአላህ እንዴት ወንድማችሁ ምን ትመከራላችሁ ወንድማችሁ አው እንደዚህ እጃውጡ እጃውጡ ባካችሁ والله العظيم ዝም ብለ አህባሽ የሚያደርጉት ነገር ምለም ከመጨ እንደዚህ አይነት ቆስል ሲገኝ እንዴት እናደንዋለን ማይክ ፍሪ ورحمة الله وبركاته عفو بلوني بلدكوين كناي بسيتي اللسو عفو بلوني واندمي ويهتيك ومعجو لمايكو اي سرع مستلين سلك وياتشونو انتني الكوت والله بطاها مياس لك سنة مياس عبزنو هي عندنيا اني بوهون مالت كات اياك او بسيت من ملو عالين عند واندمي بكربو اسلمنا عنديس እንተን አልኩኝና እስልምና ተቀበለ ማለት ነው አልহামዱሊላህ እና አሁን በሆነ ሰዓት ላይ ደውዬ እንዴት ነው ምን ያደረክ ነው ቁርአን እየቀራህ ነው ወይ አብሽር ሂድ ቁራ እንደዚህ እንደዚህ ይላልው ማለት ነው አይ ዛሬማ መውሊድ ነበርኩኝ ይለኛል ሱብሃንአላህ ማን እንደዚህ መውሊድ ጋር አንቺ አታውቂ መውሊድ ይለኛል ሱብሃንአላህ የምን መውሊድ ልላለሁኝ ማለት ነው ገና እኛ እንደዚህ እናረጋለን ዳዕዋ 6 ወር እንወጣለን አለ ላኢላሀ ኢላላህ ይሄ ትምርት ጥለህ ቁርአንም ምንም ቀርተው አልኩት ቁርአኑ ቀስ ብሎ ይደርሳል አለ ምክንያቱም በትምርት ቤት ባለንበት ማህበር ውስጥ ይሰጡናል አለ ሱብሃንአላህ ያ አኺ አንተ እኮ ትላንት ነው እስልምና ውስጥ የገባው ቀድመ ቁርአኑን ተማር ቁርአኑ ውስጥ ምንድነው የሚለውን ይሄው ለምንድነው ሰው ገና ሰው የሚያረገው አንተ መስከተለው አልኩት ማለት ነው ከዛ ስለው አንቺ ምን ሆነሻል አንቺ 10 አመት እስላም ሆነሽ ምን አይነት እስልም የትኛው መዝሐብ ነሽ ያለኝ والله ሐቂቃን ምነግራችሁ ባንፈስ ሱብሃንአላህ ያ اخي እኛ ትላንትና ጨለማው ጣል ነበርን እንደ ኩፍርና ውስጥ አይሰማም ይቅርታ አፉ በሉኝ አይሰማም አይሰማም ና እና ያ አኺ እኛ ጸለማው ውስጥ የነበርነው ሰዎች አሁንም እኔ በትክክል በቁርአን እስልምና በትክክል የገባ አይመስለኝም የሆነ ሽርክ ውስጥ ያለ ይመስለኛል ያ አኺ እስልምና ይሄ ነው ለዋለው ማለት ነው እና ምን ነግረኝ ነገር በሙሉ ለኔ والله ሱብሃንአላህ እኔ ያው ለእስልምና ብዙ ዕልሙን ባይኖረኝ ያው በሰሙሃት ለመስራት ነው መጥረው باذنላሁ تعالی ና ይሄ የምትለው ነገር በሙሉ ምን አለኝ والله እኛ አለ በየሆነ ኢትዮጵያ ውስጥ የሆነ ላንጋ ነው የሚባል ቦታ አለ ቀድመን እዛ ድንኳን ይተከልልንና ሚመጡ ሰው ያላሉ ያድላሉ ቀድሞ ሚሰጡን ሱብሃንአላህ ምንድነው ያለኝ በቋንቋ በኢትዮጵያ አንድ ቋንቋ ነው በእኛ ወረቀት ነገር ሊስት ነገር ይሄንን ቀድማችሁ ከምንም ነገር በፊት ይሄንን ቀድማችሁ ነው የምታውቁት አላለኝ ላ والله يا اخي ሂዳልኩት እኔ መስጊድ ሄድ እንዲህ አይነት ኡስታዞች እኔ እዚህ ሀገር ሆኜ ማውቃቸው አሉ ከነሱ ጋር ቁጭ ብለህ ተምረህ ልመድ ቁርአንና ሐዲስን አለበለዚያ አንተ ያለህበት ጥሩ ነገር ውስጥ አይደለህም በያልኩ ማለት ነው እና በጣም ለሚገርመኝ ነገር ነው والله ሐዲስ ላይ የኔ ተቃራኒ የሚሆንብኝ ማለት ነው ከዛ እንደውም አልፎ ተርፎ እህቴ ሆይ አንቺ እኮ ምን አይነት መዝሃብ እንደምትከተይ ያለኝ ላ والله يا اخي ምንድነው መዝሃብ እኔ በአላህ ነው ማምነው በቁርአን ነው መመሪያችንም ሱነት ረሱልላህ ታቢዒን ያን ምንድነው እንደዚህ ምትል ነገር والله በጣም ይገርም ነገር ነውና ይሄን ላቋርጥና አፉ በሉኝ እኔ በበኩሌ ቢሆን ይሄ ሰውዬ ያለበት ቦታ والله ተደፍቼ ዱዓ አረጋለሁኝ እና ደሞ አንድ ነገር ምን መረጃ በያኒ ምንድነው እነሱም ከሱናው ከሐዲሱ ከቁርአኑ አውጥቷቸው እንዲየቀየረው ነገር ምንድነው አንድ ያንጠይቃለሁ በተረፈ ግን አስአሉላሁ አፊያ ያ ረቢ ያኒ ከአላህ መንገድ አያውጣን ያ አላህ አላህ ይነጂና በልእስላም አላህ ይወፍና በልእስላም ይሄንን ብዬ ነው በበኩሌ እኔም አልቅሽ መኖርበት ነገር ስለሆነ ነው ያውቀቱም ባይኖር ማይክ ያነሳሁት ኢንሻአላህ አፉ በሉኝ جزاكم الله خير بارك الله السلام عليكم ورحمة الله وبركاته ذكرى جمال عفو بين قدمين انا الصوت اتانشم يلشو مايك ان شاء الله يا مايك عفو بين ان شاء الله ذكرى اقوم ودا انتني ودا مجلس اللي قبالنا ان شاء الله استاذ قدم يالوت سلا احباش سلا زي نجرون اني بيهون اني مندنو ما رجعتو انذي سوتش مجمريا سلا مذهب سلا مجمريا كنسو ينسو استمروا كنجرون እኔ ደግሞ የነብያችን ሰለላሁ ዐለይሂ ወሰለም አስተምሮን እየቀርባለሁ ማለት ነው። የሳቸው የነብያችን ሰለላሁ ዐለይሂ ወሰለም ሱናን ቁርአንና ሐዲስን እየቀርበለታለሁ ማለት ነው። በዚህ ላይ ሸንፈውም ለመልሰውም ይችላልው ለወንድሞቻችን ከዚህ ከመንገድ የወጡት ደግሞ የነብያችን ሰለላሁ ዐለይሂ ወሰለምን መንገድን ይዘን ነው ልንመለሳቸው ምንችል ያ ካፊር የሚለው ደግሞ ምን አይነት መዝሃብ እንዳላቸው ሱብሃንአላህ አላህ ይጠብቀን ነው ከዚህ ወላሂ እና ይሄን አስተያየት ለሰጥ እየፈለኩ ጀዛኩሙላህ ኸይራን የመጀመሪያው ደግሞ መስጊድ ያሉት ደግሞ ለሶስት ሰው ብትሰጥ እንዴት አድርጋችሁ ሰራላችሁ ያሉት ደግሞ መጀመሪያ ሶስት ሰዎች የየራሳቸው የሆነ ሐሳብ ይኖራቸዋል ሶስቱን የሚያጠቃልል መስጊድ መሆን አለበት ማለት ነው የሶስት ሰዎች ሐሳብ የሚያሟላ ለምሳሌ መስጊዱ በትልቅ መድረሳ እንድኖረው ሐሳብ ሊያቀርብ ይችላል አንዱ የዳዕዋ መርከዝም እንድኖረው የሚያቀርብ ሰውም ይኖራል ሶስተኛው ደግሞ ያው ጀማዓ መስግድበት መስጂድ ነው ያው በዚህ እኔ አስቀምጣለሁ ጀዛኩሙላህ ኸይራን ማይክ ፍሪ ለአቡ መሐመድ ወንድሜ አቡ እኔ ማይክ ወሰድኩት ምንድነው አሁን ስላንድ ብቻ ነው የምንነጋገረው ምክንያቱም እኔ ምርጫ ሰጥቻቸዋለሁ እና በዚህ ስለዘነበላችሁ አሁን ስለ ልጆቹ ስለ መስጊድ ይቀር ስለ መስጊድና አንድ አራተኛ አለ ሁለቱም ለመጣው ሳምንት ወይም ሌላ ቀን እንላለን ምክንያቱም ሁለቱም አሁን ይደባለቅብናልና ስለዚህ ብቻ ተናገሩ አሁን እና እነዚህ በእንትን በመጥፎ አቂዳ በጣም የተበከለና የታጠበ ጭንቅላት ያዙ ልጆቹ ሁለቱም ናቸው አባታቸው ሲያለቅስ ይዋለ ያደረ ነው አሁን እንዲያውም አንዱ የአስራ ስንት አመት ነው አንዱ እንትን ነው ወንድሙም ሄደዋል አባት እናት ትላልቅ ናቸው በዚህ አቂዳ ከሞቱ ምንድነው የሚሆኑ ያኔ ይገርማል ወላሂ ሰውየው ደግሞ ያኔ ዚያራው አብቅቶ ወደ አሜሪካ ተመለሰ አሁን ሌትና ቀን በእነሱ ያሰበ ነውና ምንድነው የምታማክሩት በጣም አደገኛ ነገር ነው ወላሂ ናም ደግሞ አሁን ወንድሜ ሐዲሱን አነብላችኋለሁ ሐዲሱ ቢያቁማ አሁን ሐዲስ ታነብላቸው ይሰድቡሃል አንተ ወሃቢ ነህ አንተ ምንድነህ እና መሰረቱ ራሱ ስለተበላሸ ከመሰረቱ ነው የምትጀምረው ልታቀናው ከፈለክ ማይክ ፍሪ السلام عليكم ورحمة الله وبركاته يسمع لي يا جماعة ايش كتسمع استاذ ልናገር ነበር። እሁን ያው መጀመሪያ ህቴ እንዳለችው ዱዓ አደርጋለሁ፣ ግን አጋጣሚ በታሪኩ ተመሳሰለብኝና የጓደኛዬ አባት ያደረጉትን ነገር ለመናገር ፈልጌ ነው። ምንድነው በጣም ልጃቸው በጣም እንትን ነው፣ ዱርዬ ነው፣ ጨፋሪ ነው። እሳቸው ደግሞ በጣም አላህን የሚፈሩና አቢድ ነበሩና ሁሌ ብር ስጠኝ ሲሉት ሁሌ እንደፈለገ ነበር የሚሰጣቸው። አንደኛ ነገር በዚህም ድሮ በዚህኛም ደግሞ መውሊድ ያከብራል ምን ይላል፣ በቃ በጣም ከሚገባው በላይ እንደዛ ማለት ሽርክ ላይ ያለ ልጅ ነበረ። እና አንድ ጊዜ ሁሌ ብር ስጠኝ፣ እንደዚህ መኪና ለውጠህ ስጠኝ ምናምን ሁሉ ነገር ሲሉት ሁሌ ይሰጡት ነበር። እና አንድ ጊዜ ምን አደረጉ ልጄ ያሉት፣ ሁሌ አንተ የምትለኝን ነገር በሙሉ እኔ አደርጋለሁኝ፣ እስኪ ደግሞ አንተ ደግሞ አንድ ቀን እሺ በለኝና እኔ የምጠይቅህን ነገር አንተ እሺ በለኝ አሉት። ከዛ እሻሉና እሺ አድርግልህ፣ ምንድን ነው የምትፈልገው? የፈለከውን ነገር ከፈለው አሉት። ከዛ በኋላ በጣም ዳዒዎችን መረጡና እሳቸው ጀማ የሆኑበትን ልጄ በጣም እንደዚህ ሽርክ ላይ ነው ያለው፣ እንደዚህ እንደዚህ ላይ ነው ያለው፣ በዛ ላይ ደግሞ ብዙ ነገር ያደርጋል እና እባካችሁ በጣም ማለት ዳዋውን በጣም እንትን በሉልኝ፣ ምከሩልኝ፣ በጣም አቂዳውን አስተካክሉልኝ፣ ማለት ያው ዳዋውን ንገሩልኝ፣ ዳዋ እንዲወጣ ላድርገው አሉና መስቸው። ከዛ በኋላ በዚህ ቀን እዚህ ቦታ ማለት ቄራ መስጊድ እንደዚህ ሂድና ዳዋ ውጣ አሉት። እሺ አለ። ከዛ ምንም አባቴ አንተ የፈለከውን ነገር አድርግልሃለሁ ግን አላቸው፣ ቅዳሜ እኮ የሆነ ስመለስ ቅዳሜ የሆነ ጭፈራ ፓርቲ አለብኝና እዛ ሄዳለሁኝ ሲላቸው፣ ወላሂ ምን አሉት፣ ምንም ችግር የለም የምትፈልገውን መኪና ምረጥ፣ የምትፈልገውን ያህል ብር ይሄውና እሰጥሃለሁ አሉት። እሺ አሉ። መጡ። ከዛ በኋላ ልክ እንትን ዳዋ ወጣ ማለት ነው። ወላሂ እሱ ሐሙስ ነው የወጣው። ከዛ ቅዳሜ መኪናውን ይዘው ብሩን ይዘው እዛ በር ላይ ሲጠብቁት፣ ከዛ መጣን። ወይ እንግዲህ ሶስቱን ቀን በጣም ተጠቅመውበታል። በዛ ላይ ደግሞ እሳቸውን በጣም ዱዓ ያረጉ ነበረ፣ አንድ ወንድ ልጅ ነበረ ያላቸው። ከዛ ልክ ሲመለስ ቅዳሜ አባቴ አውፍ በለኝ በአላህ የያዝከውን ብር ስጠኝና ለአራት ወር ዳዕዋ ልውጣ السلام عليكم ورحمة الله وبركاته سمان نيت ايه الله بسلام يملسش واتشال طيب على كل حال جماعة الخير هي بتقام تلك توبيك نو انا بتقام يقرم توبيك كمهنو قرم عارتنو مارتي مفلقو دي مسألة لي عند سو አገራችን ላይ ይሄ የሚከሰት ስራ ነው። አብዛኛው ጊዜ ማለት ነው والله አብዛኛው ጊዜ ማለት ማለት ነው ከሁለቱም አይነት ማለት ነው። ያኔ ምንድነው አብዛኛው እንደዚህ አይነት ነገር ሲከሰት ሱብሃንአላህ እኔ ማክሲስ ጣላት አለልኝ ማለት ነው። አዲስ መጣው ያን ማለት والله انا كنت بقول يطبقالو نادي سوت انا كنت بقولهم يطبقوت لك انا مايك سيز قدتا نحو ساستمر صرف ساستمر ما ما غير سماطا لا لا دي ما عندهنا علاقه لا لا ني تكمتو نو مسرو ماشي على كل حال هي سيكاسات معناته نو ابدا يجي يمكساتو انت اندي كارك انت مدنو ከኛ መንገድ ላይ አይደላችሁም እናንተ ምንድነው አህለሱና መንገድ ተመርታችኋል መንገድ ለቃችኋል ከዚህ በኋላ ምን አምድነው እየተባለ ማለት ነው። ስንት የሚከሰተ እንደነት ስራዎች የተከሰተ እናቱን ተክፊም ያደርጋለ አባቱንም ሙሽሪክ አድርጎ እኔ ሙሽሪክ አድርጎ የሚቆጥርና እናንተ አህለ ተውሂድ አይደላችሁም ብሎ የሚከሰታለ። እና ደግሞ አንድ ሰውን ይሄ ነገር ሲፈጠር ማለት ነው እንደዚህ ሲፈጠር ማለት ነው ሰብር ማድረግ አለበት እንደዚህ ያለው ሰብር ማድረጋችበትና እንዴት አድርጎ እነዚህ ሰዎችን ለማስረዳት መሞከር አለበት። አብዛኛው ጊዜ እኛ ችግራችን ኡስሩ በዳዋ የለንም والله አገራችን ላይ እኛ ራሳችን ነው ወደ ሽርክ ባስ የምናብስባቸው ጀማዓት አልኸይር። አሁን ምንድነው መፍትሄው ምንድነው ነው የተባለው አሁን የተጠየቀነው ስለ መፍትሄ አይደለም ወደ መፍትሄው ከሆነ አተ ምንድነው ያስፈልገው ኡስሩ በዳዋ መጠቀም አለብን። ሰላም አለይኩም ወራህመቱላሂ ወበረካቱ። አንቺ ያለሽበት እኮ ጀሃነም ነው የሚያስገባው። ሙሽሪክ ነሽ አንቺ ምስር ምናምን እንደዚህ አይደለም። እንደዚህ ከተባረክማ ይባሳ እንኳን ነው ሙሉኔ። እኔ ራሱ አዋቂው ማለት ነው። እኔ ማቆና ተውሂድ ወህድ ኮንኩኝ የባሰ ነው የሚብስብኝ። እንደዚህ ከተባለ በስድብ አይደለም ማለት ነው። ادعو الى سبيل ربك بالحكمه والموعظه الحسنه وجادلهم بالتي احسن الذي ما ذاك قال لبن دي انت شرك لان الله انت كفر لمن قال لا انه الذي كتب علما ايه معناته نو يعني بذي انا تسلو بعد الله معناته رغا بلن اناتي الذي نو اباتي الذي نو وندمي ايه كو نبياتنا عليه الصلاه والسلام كو الذي بيقولوا له ايه كو من احدث في امرنا ما ليس منهم فورد كل مدنا واياكم محدثات الامور فان كل محدثه بدعه وكل بدعه ضلاله وكل ضلاله في النار من امن يال معناته بس است معناته يا باباناتو دي انت مشركنا دمو اساسا مشرك يبالو يا مشرك سرا سرو نو منلو يا مشرك سرا انجي ان لا اله الا الله محمد رسول الله يعلم اتنو مشرك سرو ان مشركوچنا ان المشرك لاين اهو بزو كسمعاتو مدنو مشرك الشرك لاين الله منامن بيوالو ايبالم دزي شرك لاين ادلم سيبر ايه يا مشركوچ سرا نو يمسرو انت لا اله الا الله محمد رسول الله يسجرك ان يهن يارك انديت هين سرا الله ايه مشركوچ سرا نو انجي انت كانت انديت يتبقى مسلم هنا منام نو يبالو انجي አንተ ሙሽሪክ ነህ አይባልም። ለምንድነው? ይሄ جاهል ነው። جاهል ደሞ እስከሚያውቁ ድረስ ህግ አይሰጠውም። ግን ያወቀ ሙዋሂድ ነው ያወቀ ላ አላህ አልተመቸኝም ነብይ ሰለላሁ ዐለይሂ ወሰለም ያለው ትልቅ አይደለም እኔ ቢድዓ የሚመቸኝ ምናምን ካለ ይሄ ማለት ነው ልክ ነው። እዚህ ላይ ሙሽሪክ ማለት እንችላለን። ስለዚህ ማለት መጀመሪያ ህግ ሳንተሰማተ ሙሽሪክ ነው ብለን ህግ ሳንሰጥ በፊት መጀመሪያ ምንድነው ሰውየውን ሁጃ የተረሳበትና እንደዛም ደሞ ዒልሙን هل عنده علم بالتوحيد او لا فإلم يكن له علم ምንድነው ገና ይማራል እንጂ ሙሽሪክ ነህ አይባልም። እና አብዛኛው ሴቶችም ወንዶችም ሁልጊዜ እንደምሰማው ወንድሜ ሙሽሪክ ነው አባቴ ሙሽሪክ ነው አይደለም እንደዚህ አይባልም። የሙሽሪክ ስራ ይሰሩና አላህ ሱብሃነሁ ወተዓላ ስራ ዒልም ይስጣቸውና ወደ አላህ ሱብሃነሁ ወተዓላ ምንድነው ይመልሳቸው ብለን ዱዓ ማድረግ አለብንና ስለዚህ ማለት ነው ይሄ ተው ያኔ ምንድነው አንድ ሰው ይሄን ስመስጠታ አይባልም። ከዚህ በፊት ከአቡ መሐመድ ጋር አውርቻለሁ ስለዚህ ጉዳይ ማለት ነው ፈደ ምንድነው ይሄ ነገር በጣም ብዙ ሰዎች ይሄን እንደሚከሰቱ ያሳውት እንደሆነ ከዚህም በፊት ከነሱ ጋር አውርቼ ነበር ከሳዘ ሼክ ኢብራሂም ጋር ማለት ነው። እና ይሄ ነገር ማለት ነው አብዛኛው ጊዜ ሰው ላይ የሚከሰት ነው። አንድ ሰው ሙሽሪክ ብለን ብዙ ነገር እንደዚህ ማለት ነው እንደዚህ ነገር ማለት የለብንም ማለት ነውና ህክማን እንጠቀማ ጀማዓት አልኸይር والله ዛሬ እናቱን አባቱ ማለት ነው አንድ ሰው ወደ ተውሂድ የገባ ሆን ካለ ወይ ደሞ አንድ ሰው ወደ ተውሂድ እንደዚህ አብስሎ ሲያወራ ምናምን አንስቶ ጀበና ምናምን ጀበና ምንድነው እናት ወንድ ልጆቻቸው ላይ የሚለቁ አብዛኛው ደሞ እናቱ ማለት ነው مثلا መንገድ ለሐቂቃ መንገድ ካያዘች አንቺ በቃ ከመንገድ ለቀሻል ከኛ ዘር ወተሻል የሚባል አለ ብዙ ነገር አለ። እና ይሄ የሚከሰተው موضوع ምንድነው موضوع التوحيد ላይ መጫወት የለብንም። ነብያችን አለይሂ ሰላቱ ወሰለም ቅድም ለተናገረው ان الله لا يغفر ان يشرك به እና ሽርክ ላይ ጫወት ያለ መጀመሪያ الخير ሽርክ ማለት በጣም ክፉ የሆነ ነው። وهل يعمل ماله يعمل شرك بعد ابراهيم ابراهيم عليه الصلاه والسلام ምንድነው ምን ያለ ነበር ወጅኑብኒ ወበኒየ አንዕቡድ الاصنام እኔንም እንደዛም ደሞ ልጆቼንም ምንድነው ጌታዬ ምንድነው አስጠጋ ምንድነው ወይ ደሞ አርቀን ምንድነው ታቦቱን ከመገዛት እናም ያለ ዱዓ ያደረገ ነበር። እና አላህ Subhanahu Ta'ala ከዚህ መጠበቅ አለብንና ጀማተል ኸይር እስሩ በዳዋ فبما رحمه من الله لنت لهم ولو كنت فظا غليظ القلب لم فض من حولك وما ارسلناك الا رحمه للعالمين እንደዚህ ያደረግን ማለት ነው ያ ጀማተል ኸይር በሲስተም ማለት ነው እንደዚህ ያደረግነ መጠቀም አለብን። ማይክራይን ያ ጀማ ማይክራይን ያ ጀማ ተልኸይ ጣይብ እና እስሩ በዳዋ መጠቀም አለብንና ያ ጀማ ተልኸይ እንደዚህ ማድረግ አለብን። እና በስድብ አይደለም ወይ ደሞ እናንተ ዛሬ ማተ ባንድ ጊዜ አንተ እንደዚህ ነበርክ አንተ በፊት ምን ነበርክ ምናምን ምናምን አይባልምና ሀቢቢ የኔ ወንድም እህቴ የኔ ቆንጆ እንደዚህ ምናምን ያልማት ነው ያቆማጠናቸው እንደዚህ በቃ በሲስተም አት ነው ያባባናቸው እንደዚህ መጠቀም አለበት። እናትዬ የኔ አባት እኔ ኮወደሃለሁ እኔ ኮ ምንድነው የነቢያችን አለይሂ ሰላም መንገድ ኮ ይሄ ነው እናትዬ እንደዚህ ምናምን ያልማት ነው በሲስተም አት ቀስቀስ ያልማት ነው ካለ ረሱል ሰለላም ነቢያችን እንደዚህ ብለዋል ምናምን ብሎ እንደዚህ በሲስተም ስናደርግላቸው ወላሂ ይቀበላሉ ምንም አይደለም። ግን ትግራቴ ዛሬ ማለት ነው ዛሬ አንዱ በቃ ተውሂድ ተማርኩ ሲል ማለት ነው አንዱ ከተባል እናንተ ያለባችሁ ሽርክ ነው ኮፍር ላይ ናላችሁ ጀሃነም ነው ያስገባችሁ ኩልኩም ፊናር ኩልኩም ሙሽሪኪን ኩልኩም ፊናር እንደዚህ ሲባል ማን ይቀበላል? ይሄ አተር አዋቂውን ማጠፋል እንደዚህ ተንግግር ያለ ከነጋገር ማለት ነው እንደዚህ ማለት ነው። እና ስለ አሁን ደግሞ ተጠይቃችሁ ተጀማዕ ኸይር ስለ አህባሽ አይደለም እናወራው ስለ አህባሽ አይደለም ይሄ ስለ አህባሽ አይደለም እናወራው ማለት ነው። ይሄ አህባሽ ሌላ መዝሃባቸው እነሱ የተለየ ነው እኛም ስለ አህባሽ አይደለም እናወራው ይሄ ማለት ነው። አብዛኛው ጊዜ አገራችን ላይ በጅህልና የሚከሰተው ነገር ምን አውራው በጅህልና እንጂ ስለ አህባሽ አይደለም። አባይ ስራት መቻል መዝሐብ ነው ይሄ ስለ አላህ ጉዳይ እሱ ነው ስለ ቁርአን አልወረደ ምናምን ምናምን ይሄ ሌላ አገ ነው ይሄ ምናወራው ስለ አባይ ሳይሆን አገራችን ውስጥ ዱሮም ይያሉ ነው ዱሮም አለ አገራችን ውስጥ ማለት ነው ያው ቀብር የተከደ ብዙ ነገር ይሰራ አለ ታቃላችሁ አገራችን ላይ ቀብር የተከደ የሚጣወፋለ በያ ምንድነው ማለት ነው ይሄ ማንንም ማንኛችንም አንቀበልም አንድ ሄዶ አላህ ስብሐት ላይ ማጋራት መጣዋፍ አልቁቡር ወላድሪሃ አከለ አብላኝ አከለ አጠጣኝ ምናምን ምንድነው እርዝቅኒ አግፍኒ ምናምን ይሄ ነገር አላህ ስብሐት ላይ አሰላን አይቀበለው ማለት ነው ወላ አላህ ስብሐት ላይ ወላ በምንም የተደገፈ አይደለም ይሄ ነው ማውቀልባችሁ እንጂ እኛ ስለ አህባሽ አይደለም አህባሽን አሁን ብዙ ሰው ስለ አህባሽና ስለዚህ ጉዳይ ማለት ነው ያቀላቀላል አህባሽ ራሱ የቻለ ነው እነዚህ መዝሐባቸው አተራን ለምን ተስማ به الاذان ولم تقر له العين አይንም ማረፍ ያላገኘችም ለዚህ ጆሮም ሰንታ ምንድነው ማጣቅ ነው አመጡት ከዚህ በፊት የተከሰተነቱ የጃሚያ ተመሳሳይ ቢሆኑ ማለት ነው እነዚህ ጃሚያ የተባሉት እነዚህ الذين ينفون صفات الله عز وجل ማለት ነው ይሄ ቢሆንም እኛ ግን አላህ Subhanahu Ta'ala በሲስተም አድርገን እነዚህ ሰዎችን ዱዓ ያደርግንላቸው اللهم اهديهم لأحسن الأخلاق وإنه لا يهدي لأحسنها إلا أنت منام يعني ዱዓ አድርገን اللهم اهديهم الى الصراط المستقيم اللهم اهدهم الحق حقا وارزقهم اتباعه منام يعني ማለት ነው ዱዓ ማድረግ አለብን እንጂ በመስደብ ወይ ደሞ በመንቀፍ ወይ ደሞ እንደዚህ አይደለም ቀስ በለን በሲስተም በቃ እንደዚህ ማስረዳት ነው አለብን እንጃ ይሄ ነው መሰለኝ መፍትሄ ኢንሻአላህ መልሱ መልሼ ከሆነ አልহামዱሊላህ ካልተ መልሰም ኢንሻአላህ ይጥምርበታል ወጀዛኩም الله خيرا واحسن اليكم نفعنا الله واياكم بما فيه من الايات وذكر حكيم انه ولي ذلك والقادر عليه وهذا وصلى الله وسلم وبارك على سيد الاولين والاخرين وخاتم الانبياء والمرسلين نبينا وسيدنا محمد وعلى اله وصحبه اجمعين مايكري طيب እንግዲህ ወንድሞች ቶፒኩ ይሆነበር እና ልጆቹ ወንድማችን ያኔ ሁለት ልጆቹና አንዱ ወንድሙ ነው አባቱና እናቱ ሁሉም ነው የጠፉ እንግዲህ ዱዓ እናረጋግላቸዋለን ከዚህ በላይ ምን እናረግ እንግዲህ ዱዓ እናረጋግላቸዋለን ሁለተኛ ደግሞ በጣም የሚያሳስብ ነገር ነው ይህ አንድ ፋሚሊ ነው እንደዚህ ከጠፋ ስንት ፋሚሊዎች ስንት ቤተሰቦች ጠፍተዋል ማለት ነው حقيقةً በጣም አደገኛ ነው እና ለምሳሌ ባንድ ከተማ ዝሙት ቢበዛ ሪባ ቢበዛ ረሽዋ ቢበዛ ጉቦ ቢበዛ ብዙ ነገር መጠጥ ቢበዛ እነዚህ በሙሉ እንኳን ኃጢያት ሆነው ዘንብ ሆነው አላህ ከተቆጣ ብዙ ወንጀል ብዙ እንትን ነው የሚያወርደው በዚህ لكن ما بالك اذا كان الشرك شرك كونه نغرو كن نجاي بلن والله والله اهتاچن يالچو اهون مجمرا تناغرهچو اهتاچن سبحان الله وندموا اسلمو تبلو جنا جنا بتوحيد يالگبا جنا موليد يميلو ويم دمو ليلا ليلا عقيده يتشكمو سو اونت اندزي مساسلو سوچ ቢቻል ኖሮ እኔም ሰጠው አስተያየት ቢቻል ከተቻለ ነው እንግዲህ አይቻልም ይሆናል ከዛ አገር ሳብ ባርጋው ተተ አሜሪካ ያለው ወንድሙ ወደ አሜሪካ መሳብ በሳውዲ አረቢያ ያለው ወንድሙ ወደ ሳውዲ አረቢያ ማምጣት ካልሆነ በስተቀር በዛ ኢንቫይሮንመንት እዛ ጠፍቷል والله ምክንያቱም ነቢያችን ሳሰለ ተሳውሳላችሁ ያ 999 ሰው የገደለው ሐዲሱ ሲነግሩ ማለት ነው ና የመከሩት ዑለማዎች የመከሩት ምንድነው ያው ዑለማ የመከረው አንዱ ዘንበሃ ይቀፈር ማለውና መቶኛ ለሞላው ብሎ ገደለው ሁለተኛው ግን ምን አለው ከዚህ አገር ወጣለው ምክንያቱም هذا ارض سوء ወጣለውና ከዛ ወጣ ዋና መፍቴው እሱ ነው ከዛ መጥፎም ይሰራበት ቦታ ከወጣ ሌላ ኢንቫይሮንመንት ሌላ ሁኔታ ስለሆነ በቀላሉ መቀየር ትችላለህ ስለዚህ እኔ እንግዲህ ለመከረው የሚፈልገው ወንድማችን ከተቻለ ቢያንስ ሌላ ይቀር አባትና እናት አይችልም ወንድሞቹን አይችልም ልጆቹ ሁለቱም በማንኛውም ነገር ከዛ አውጥቶ ወደ አሜሪካ ከመጣ والله ይቀየራሉ ምክንያቱም خلاص ያው ነሱን የሚያበክሉ ሰዎች ስለራቁበት አሁን ወደ ተውሂድ ይመለሳሉ ቢየንም ማምነው ለማንኛውም ዱዓ እናረጋግላቸው ኢንሻአላህ እንደዚህ የመሰሉ እሱ ብቻ ሳይሆን ወንድማችን ብዙ ቤተሰቦች አሉ እንደዚህ እንትን ያሉና ለሁሉም ዱዓ እናረጋለን ከዛ በፊት ግን ለራሳችን እኛም ወነቴ ነው በተውሂድ ከዚህ አዱንያ እንድንለይ ዱዓ እናረጋለን ይያልኩ ኢዛሬ ደርሳችን ኢንሻአላህ በዚህ ተጠናቀቃል ለመጣው ሳምንት ነው እንገናኘው ያው በመሐከሩ ብቅ ብቅ ያርኩ ኢንሻአላህ ከእናንተ ጫውታለሁ ስለዚህ ድርሳችን እዚ አበቃለሁ ኢንሻአላህ ማይክ ፍሪ ኢላለሁ ለመጣው እስታዛችን ማን ነው አላቀም على كل حال ادمنوا شو ما يكون تركبون والله اعلم صلى الله على نبينا محمد وعلى اله وصحبه